እዚህ አናናስ አለ፣ እዚህ ትሩንጎ አለ፣ እዚህ ምን አለ፣ እዚህ ምን አለ። ከሁሉም የመረጥክ የምትበላበት ቀን ነው እሁድ። ሁል ጊዜ የማመጣው ደርስ አንድ ጊዜ የነቢያችን ሐዲስ ነው፣ አንድ ጊዜ የአላህ ቃላት ነው፣ አንዳንድ ጊዜ ደግሞ ምሳሌዎች አመጣለሁ፣ አንዳንድ ጊዜ ደግሞ ዛሬ ትምህርታችን ምን ይላል? አልፈዋኢድ አው ፈዋኢድ። ፈዋኢድ ማለት ፋኢዳ በአማርኛ ጥቅም ነው። ፈዋኢድ ጥቅሞች ማለት ነው። እና እዛም እዛም የሄድኩ ለዲናችን ለህይወታችን የሚሆኑ አንዳንድ ጥቅሞች መግለጽ እሞክራለሁ። እሺ እሺ። አንደኛው ምን አሉ? የሰው ልጅ አሉ በህይወቱ እስላም ሆኖ የሰው ልጅ በህይወቱ በሁለት መካከል መሆን አለበት አሉ። بين الخوف والرجاء يعني مفرات اللبت تسفى مارك دمو اللبت والله اقول لكم كهولتم يوتا اهيا بيتشانو مفرات كالله مفرات اللبه كجهنم مفرات اللبه جن السو بيتشام هون اللبتم تسفى مارك دمو اللبه جنة اقبال له الله يرحمن يال አላህ ስብሓን ወተዓላ ወላሂ አይጨክንም ያዝንልኛል ብለህ ደግሞ ተስፋ ማድረግ። አልሙእሚን ላቡድ አን የኩን በይነ አልኸውፊ ወረጃ፣ በሁለቱም መጓዝ አለበት አሉ። ወላኪን ዑለማ ምን አሉ? በህይወቱ ያለ እስከ እለተ ሞቱ ያለው ጊዜ ኸውፍ ማብዛት አለበት አሉ። መፍራት ማብዛት አለበት። ለምን? የሚያቃል ለመልሱ ለምሳሌ አንተ 15 አመት ሆኖሃል፣ ወደ ያኒ 70 አመት ነው እድሜህ ለምሳሌ እንበል። እና በዚህ ህይወትህ በዚህ 10 አመት 15 20 30 40 50 እያልክ ስትሄድ ብዙ ፍራ ማለቴ ሳይሆን ሁሉ ጊዜ የአላህን ትልቅነት የጀሃነብን መከራ የቀብር መከራ ሁሉ ጊዜ ያስታወስክ መፍራት አብዛ። ተስፋ አትቁረጥ ግን መፍራት አብዛ አሉ። ለምን? የሚጽፍ ነገር አለ አንድ ሰው ለምን እንደሆነ ይሄ አው ለምን አሉ መሰላችሁ ዑለማዎቹ? መፍራት ካበዛሃሉ ብዙ ስራ ትሰራለህ። መፍራት ካበዛሃሉ ጀሃነም መግባት ማለት በቃ በህይወት ያለህ መሞት ማለት ነው። በቃ እንደዚህ እና መፍራት ካበዛሃሉ ለጀሃነም ብዙ ስራ ትሰራታለህ፣ ለጀና ብዙ ስራ ትሰራለህ፣ ለአላህ ትልቅነትና ለዲኑ ብዙ ትሰራለህ። ምክንያቱም በልብህ ፍራቻ ስላለ የፈራ ሰው ደግሞ ጥሩ ይሰራል። ነቢያችን በአንድ ሐዲስ ጥሩ ሐዲስ ምን አሉ? መን ኻፈ አድለጅ ወመን አድለጀ በለገ አልመንዝል ይላሉ። የፈራ ቀልጠፍ ቀልጠፍ ቀልጠፍ ቀልጠፍ ብሎ ይሄዳል። ቀልጠፍ ቀልጠፍ ብሎ ይሄደ ደግሞ በቶሎ እቤቱ ይደርሳል አሉ። የማይፈራ ግን ዝም ብሎ ፈዘዝ ብሎ ሲሄድ ይመሽበታና ከመሸ በኋላ ታክሲ ማያገኝም መኪና ማያገኝም። በተለይ ያኔ ከከተማ ውጭ ከሆነ አገሩ ደግሞ ጅብ ይበላዋል፣ ወላ ብዙ ችግር ያገኛል። መን ኻፈ አድለጅ፣ መፍራት ማለት ብዙ ፈጠን ያደርግሃል። ስለዚህ መፍራት አብዙ፣ ምክንያቱም ለጀሃነም ለጀና የሚሆን ስራ እንድትሰሩ አሉ። ያ እለተ ሞትህ ሲቀራረብ ግን እንዴት ታውቀዋለህ በለኝ። እንደምታውቁ ምንድን ነው ራሱ በእድሜ በበሽታ በምን ልትገምተው ትችላለህ። አንድ ሰው መቼ እንደሚመት አያውቅም፣ ላኪን ግምት አለ። ለምሳሌ የዘጠና አመት ሰው ሆኖ እንግዲህ ዘጠና አመት ሊኖር ነው ማለት ያኔ ከንቱ ነው። ወይም ትልቅ በሽታ እንደ ሰረጣን እንደ ትላልቅ አለ አይደለም የሚገድሉ እንትን ሲ እንትን ላው ሊኖር ይችላል። ይሞታል ማለት አይኮን አይደለም። ላኪን እዛ ሲደርስ ደግሞ ተስፋ ያበዛል። ተስፋ ምክንያቱም አላህ ሊርህመኝ ነው። አላህ ጨካን አይደለም። አላህ የኔ መጥፎ ስራ ሁሉ እርግፍ አርጎ በራህመቱ ጀና ሊያስገባኝ ነው ብለህ ተስፋ ማብዛት ነው ያኔ ለመሞት ስትቀራረብ አሉ። ምክንያቱም ነው ታውቃላችሁ፣ ተስፋ የቆረጠ የሞቴ هذا ليس بعمل المؤمن بل هو بعمل الكفار ما يقنط من رحمة الله إلا القوم الكافرون يعني እነዛ ኩፋሮች ካልሆን ባድ ወንጀል ነው። ስለዚህ ተስፋ ሳትቆርጥ በተስፋ እንድትሞት ነቢያችን ይህን ወስያ ትተዋል። በህይወትህ ያለህ ግን ሁል ጊዜ የመፍራት እንትን ብታዘነብል ጥሩ ነው አሉ። ይህ አንድ ፋይዳ ነው። የዛሬ ፋይዳችን ይህ ነው። እሺ ሁለተኛ يقول ينبغي أن تحترم وتحفظ هيبة ذو هيبة عند سو كبر يالو سو كبرون متأبك عند اللبه علماء وشو تقوموا على المالتنو لمثال أباته أباته نو الناته الناته نج للا مثال لستاش وندموش أبابالي كبر يالو لمثال يانت شيخ يانت عالم شي أمير المؤمنين بريزيدنت يا غرو غجي إن شاء الله زمده بيهونم وندمه بيهونم سو زند يسون كبر متأس يلبهم تقباب بان وندموش مثال لستاش وندموش رأى عمر عند قزي سيدنا عمر بمن قد يهدي عندت ست ستالك سسمات مالتنو ستالك سسماتنا كرب بلو سيغا بالكا بالوا كسوا قالي اسوا تالك سالك مالتنو من هنا بلو سيطيق سيدنا عمر والله إيا ولدش نج يا مولد سكاينونا إيا ولدش نج بلو يا بالوا نقرج لسيدنا عمر طيب يقول فأحضر عمر عمر بن الخطاب يروت أهلنا مستو أم كلثوم يمتبالو يا سيدنا علي لجنج أم كلثوم عمر مست أمتاتنا أسول لجيات بلو ودوست أسقبات مالتنو أون استيالج مانو أم كلثومنا سيتوا إيا ولدشنو الحمد لله الله فرجاتنا بأم كلثوم إج ولدش سيتوا تمام؟ إشي عمر من وانو عمر بالوانو من عليك مسالاتشو أم كلثوم فأولدتها فقالت أم كلثوم يا أمير المؤمنين عليك قلت أمير المؤمنين عمر كذا كسويونه يعلو يعني سيتوابال كالسقار يعلو يا أمير المؤمنين أخبر الرجل كانت قالوا بالوا نقروا الذي معك أنها ولدت غلاما مستو لجوان دلج ولدش بله نقروا يا أمير المؤمنين عليك أهون علماء كمنا له الشاهد يقول أم كلثوم ببيت واهنو لعمر بن الخطاب يا أمير المؤمنين التلوم أي متأمي نقر ميستونج يسماتال يقنان يارك السواقا يا أمير المؤمنين يالك عدل منتم بالواصل هنا يا حبيبي يا عمر الله خليك يا حبيبي الله خليك يا نزينو متلو عدل يه ببيتات شونو بسوسي هون قن يا أمير المؤمنين ألتشو من العلماء تشو عندي يتكبر سو بسو زند سيهون بكبرونا متتقراو انجي ياو يلمتكو واندمه سلوهوني يا عمر تلو الله ويم اهتس انت اقوت سلوهوني يا سعيد تلو الله لا كبرو بسو زند متتبك اللبت لمسالي الشيخ عبد العزيز بن باز يا سعودي عربيا تلقوا مفتيناتشو كساتشو بلا عالم يلم اهون انت يا كسلج سلوهوني ولا انت يا عبد العزيز بتلو بتعام نورنو بتعام نورنو انا بسو زند من دنو متلو يا شيخنا العزيز يا شيخنا الشيخ عبد العزيز نو متلو سلزي كبر يالله سو بسو زند كبرو انت تطبق التي هونال ضروري نو عندهم انتنا يمتعم وندموش يعني راسو چنقلا تايك قبلهم اني عند نقر لنقراتشو اني ابراهيم سراج نو سميه لكن شيخ ابراهيم يلونيال مجمر يا تمرتس جمر شيخ ابراهيم سولين بتعامي كبدن نبر بتعامي كفن نبر اني ابراهيم سراج ني ماشي نو شيخ ابراهيم يمبالو منامن بتعامي كبدن نبرنا كذب هلا عندو بتعام تلك عالم نو اني نستمارو ايه انتنو كساتشو قاعد كتاتل نبر بدنب يه فقه العبادات اهون سلا زكاه من ماربت يالنو شيخ حسن ايوب يتبالو تلقو شيخ بتليفون طيقواچو يا شيخ الكوت اني شيخ ابراهيم يالوكو بتام دسايلني مي نغر اني شيخ ابراهيم قلال اغنا على درسكو تم او من الله هالوني استمرالو سنت تماريوچ يالو على 200 تماريوچ سنت هونو حال 10 عامت هونني يالو بلالوني لانته ابراهيم سراج انديلوه اي بقى مالو جن ما وقع يالبه شيخ يميبالو لانته ادله مالو طيب لمن نو قلت لعلمه نو قالوني والله العظيم بزاك اني وسدكو طقم اسكون درس شيخ ابراهيم سيلوني اقبلاله شيخو لعلمه نو انجي لانته ادله زنبله تقبلو قال تقبلو انديوم وانجلهنيا تونال لمن علمي يميست تلك شيخ كهونه أنت عبد القادر ستلو سو زند من يهونال علمي ركسال علمو يودقال علمو انتنو يعني ميزانو على جنيمنا شيخ ابراهيم بلوه زنبله تقبلالون كذا قتلو يو عشرات السنوات هون ولا هون زنبيهنو مقبلو جن كرات هيسمانيم تبيت هيسمانيم مكنياتهم شيخ يميلو لعلمو سلهونه الالو سلازي مندنو يالو علماچو يتكبروا امير اباتنا النات جنرال نو امير المؤمنين نو شيخ نو عالم نو بسو زند بقى يتكبروا سمو مسطت قلبه قالو اشي كذا قتلو وندموچنا هتوچ يوم القيامه سوست نغروچ حالو قالو بتام يمياسفلغون سلازي طرتاچن صلاتاچن بتام يمنطراچو نغروچ لنزي سوست مهون قلباچو قالو አንዱ አለ تريد من يسقيك وهم يتطاح በጣም በጣም በጣም ምንድነው የምትፈልገው ቢሉ ለ50 ሺህ አመት ፀሐይ ባናታችን ቀርባ ስታቃጥል ሰዎቹ በላባቸው ሲጥለቀለቁ እዛ ጊዜ ሚስትም አትፈልግም ሴትም አትፈልግም ወላ ምግብም አትፈልግም ጌጣጌጥ አትፈልግም የምትፈልገው ውሃ ብቻ ነው ውሃ ብቻ ነው بل عند عالم مفسر من بلا فسروا عليه الشايا وحيل بينهم وبين ما يشتهون الله سبحانه وتعالى بنسونا بتام بميغواغوت نجر بميغواغوت نجر مهكل عند مكلاك يا درجه الله سبحانه وتعالى اذا بارض المحشر يالو سوتش بتام يميغواغوت نجر علنا كلكلاچو مندنو بلو سيطيق يا عالم وها نوالو مننيا ከመግባታችን ወይ ጀሃነም ከመግባታችን በፊት በጣም ያስፈልጉና በቀላሉ ለማግኘት የማንችላቸው ሶስት ነገሮች አሉ ብለናል ለነዚህ እንግዲህ ፕራይሳቸው አሁን ክፍል ነው የሚለው እሱ ምንድነው በመጀመሪያ ደረጃ በጣም ውሃ መጥማት አለ እሳት መቃጠል አለ ደሞ ለአንድ ወር ለሁለት ወር አሰር ስወር አይደለም ለ50 ሺህ አመት ነው የንታ ካላችሁ ወንድሞች 50 ሺህ አመት ማለት ነው ሱብሃንአላህ يعني امسى شي امت بذا بمريتو لاي قومن راقوتاچن اسات ياقاتلن لاباچن ياتلقلقن 50 شي امت لنقوي نو والله انغري ايمان كاله امن امتراطر كونه غنو كسلمنا توطاله 50000 سنه احاديث صحيحه عن النبي صلى الله عليه وسلم بل قران قران 50000 سنه عليه تمام سلازي 50 شي امت ذا من يسفلغهال وها يسفلغهال ليه لا تفلغم اشي وهاب من يغني لالو اولا يقولون اما السقيا سببه امور منها ثلاثه ثلاث نغروش قالو تلالق نغروش وها اندتطا يميادرغوه نغر عندو اتباعه نبياتش صلى الله عليه وسلم تكتله هيد اساتشو سنه يادرغوت وسد اساتشو بدعه يالوتنا يالا درغوت تكلكل بزه لاي والله والله بإجاتشو كونو بإجاتشو أرغو باند برچوكو باند سيني الكوثر يعني انتنم بالو حوض يمي بالو علي حوض يمي بالو لنبياتشين يتسطي تلك انتنو نبياتشين سيقول تسمن علو ازاه لاي يالو سيني ووش انا برچوكو ووش علو اندكو واكبتنو بزاتاتشو علو يا متات دمو ك አይስ ያኔ ከበረዶ የሚተል የሚቀዘቅዝ ነው አሉ። እንግዲህ አንድ ሰው ምንክን ይጠይቀኛል ከበረዶ የሚቀዘቅዝ ማን እንዴት እንጠጣዋለ? እዛ ጊዜ ሌላ ሰው ነው የምትሆነው። እዛ ጊዜ ሌላ ስሜትና ሌላ ፓወር ስለሚሰጥ ተጠጣዋለ እንጂ። ሁለተኛ አሉ ልክ ከወተት ንጹህ ነው ያኔ ነጭ ነው ከወተት በላይ ነው። እና ስትጠጣው አንድ ጊዜ ከተጣህ ደግሞ ለዘላለም አይ የሚያጠጣ ታቃለ ነቢያችን ራሳቸው ያጠጡሃል ከእጃቸው ነው የምትጠጣ ምን ማድረግ አለበት እንግዲህ አሁን መከፈል ፈልጋለሁ ተከተላቸው አንዱ እሳቸውን መከተል ነው ትልቁ ማስረጃ ምን መሰላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አሉ በዛ በሑድ ውሃ የሚጠጣበት ቦታ በዛ እየጠበቅኩ ኡመቴ ኡመቴ ኡመቴ ያልኩ እንድትመጡና እንድጣጣ እንዳጠጣችሁ እየጠበቅኩ አሉ ነቢያችን ሰለላም ከዛ ይመጡና አላህ ወደደላችሁ ይመጡና ሰዎች አቃቸው አለሁ አሉ ነቢያችን በፊታቸው አቃቸዋለሁ የኔ ባለደረቦችና የኔ ሰሃባ መሆን አቃቸዋለሁ አለ። ወላኪን መላእክቶች ይመጡና በመግረፊያ ባለንጋ ያደረጉ ዘወር በሉ ያሉ ከኔ ያስርቋቸዋል። እንዴ እያወቅኳቸው የኔ ሰሃባ መሆናቸው እያወቁ አው በኩርማጅ አርጎ ወዲያ በሉ ዘወር በሉ ያሉ ከኔና ከዛ ከመጣው ያርቋቸዋል። ከዛ በኋላ ያ መላእከተ الرحمن እላለሁ እነዚህ እኮ አቃቸዋለሁ የኔ ሰሃባ ከሆናቸው ብሎ ቢስናገር አለ። يقول الملك من يلالو انت لا تدري ما احدث بعدك انت كاتقم انت ستموت زكاتان ستم يالوالو يعني اسلمنا انت تو يهدوالو بدعا يدرغوالو ልጆቻቸው የልጅ ልጆቻቸው እስከ ቂያማ ደሞ ስንት ቢድዓ የሚያደርጉ ስንት መውሊድ የሚያደርጉ ስንት ለጣውት የሚገዙ ለሼክ አብዱል ቃድር ጂላኒ ለሼክ ኑር ሁሴን ጠላለዲን ለሼክ አብዱል ሰላም የሚገዙ አላህ አልፈት ያኒ አላህና ነቢያችን ያልደነገጉት ህግ እንደ አህባሽ مثلا እንደ አህባሾች እንደዚህ በቃ ምንም ከቁርአን ውጭና ከህግ ውጭ የሚያደርጉ ሰዎች እኮ ናቸው። አንተ উম্মቴ አትበል উম্মቴ እኛ እናቃቸዋለን ብለው ከዛ ያስርቁትና ምን ይላሉ ነቢያችን ኢደን ቡዕደን ወቡዕደን ይላሉ። እንግዲህ አርቋቸው አልፈልጋቸውም ከኔ በኋላ ዲኑን የቀየሩ ከሆነማ ከኔ አስርቋቸው ብሎ ከዛ በኋላ ከዛው ሀይርቃሉ። ኢደን አንድ ምክንያቱ ምንድነው አንድ ማስረጃው يعني لابد ان تتبع النبي صلى الله عليه وسلم حبيبي وحبيبتي كلكم زي هلاچ وندموچنا هوتوچي والله بزو سرا باتسرا بتام ጥቂት ስራ በስራ በዚህ الدنيا ግን የነቢያችን ፈለክ ይዘከህድክ ጀና ያስገባሃል ውሃ ያጠጣሃል። ብዙ ስራ ሰርተህ ቢድአና ኹራፋት ከሆነ ደሞ ጀሃነም ነው የሚያስገባህ። ይሄ አንድ ነው። ሁለተኛ አሉ السبب الثاني محبته تحب النبي صلى الله عليه وسلم اكثر من نفسك اكثر من نفسك ين درجه نكون على درسنهم كلا كبيتسبه كمسته كلجوتش كاباته كناته بل كنفسه بلاي نبياتشنن مودد اللبن يا احبائي والله نبياتشنن مودد مغبنو مار وللا نو طينا نو ودداچو سي ممكن عند سو من يلال اندي ترغل ودداچو ውደዳቸው እንብያለኝ እንብያለህ ታገል ታገል። ነቢያችን ምን አሉ አንድ ቀን እብኩ አይሁና ሳሉ አልቅሱ እስኪ አሉ فإن لم تبكوا فتباكوا እንቅሶም ቢካላቹ ያቺ ሰውነት ተጫኑባት በጣም አስገድዷት እንድታለቅስ። فقال بعدها النبي صلى الله عليه وسلم ያስፈራ ነገር ተነጋገሩ እብኩ እብኩ አይሁ المؤمنون እብኩ አይሁ الناس فإن أهل النار يبكون ثم يبكون ثم يبكون حتى تجف أعينهم من إيش من الدمع يعني عينات شو انبات الرسو اسكمي درك يالك سالو ألو. وفي رواية أخرى ابكوا أيها الناس فإن لم تبكوا فتباكوا فإن أهل النار يبكون يبكون يالك سن أهل النار بتأمس يالك سؤالو كم بات شو كعينات شو يورده እንትኑ የምባ ውሃ ትላልቅ መርከቦች ብታመጡ ያንሳፍፋል አሉ። ሱብሃንአላህ አልዓዚም አህለ النار ያወጡት እንባ በሙሉ ቢሰበሰብ ትልቅ መርከብ አምጥተ በዛ ይሄዳል አሉ ነቢያችን ሰለላም። እንግዲህ እንደዚህ ከሆነ ነቢያችን ሰለላም نحبه በጣም መውደድ አለብን። ሶስተኛ አሉ الدفاع عنه በጣም በጣም ለሳቸው መከላከል አለብን። ነቢያችን ሲሰደቡ ሲተናነሱ እንደዚህ እንደ አራስ ነብር ሆነ በቃ ለሳቸው መታመም አለብህ። አራተኛ አሉ ትصلي عليه اذا ذكر النبي صلى الله عليه وسلم ነቢያችን ሙሐመድ ረሱል ከሰማ اللهم صل وسلم عليه ማለቱ ትልቅ የነቢያችን ሸፋዓ ያሰጣል ማለት ነው። እንደዚህ መሳሰሉ በዛ ውሃ የሚጠማበት ቀን يعني نبياتكم بإجاتكم وهات اتطوها المالتنو مچنو تلك وشن مارك مچنو مچنو وندموش يوم القيامة ناتولين لا عند سوكو موتي يسو يوم القيامة درس مالتنو خلاص موت بيتشا كموتك بوهلا كابر قبته بمولو عند باري كفت الله لجهنب سوكوهنك ይህ ቦታ ነው ይልሃል። የጀና ሰው ከሆንክ ደግሞ በር ይከፈትልሃል፣ ይህ ቦታ ነው ይልሃል። እስከ የውም አልቅያማ የጀና ሰው ከሆንክ ከጀና ሽተውና ምግቡ ምናምን እያመጣ በተቻለ መጠን በጀና ጀና ትገባለህ። በጀና ነቢያችን እንደዚህ አሉ፣ አልቀብሩ ኢማ ረውደቱ ምን ሪያድ ልጀና አው ሑፍረቱ ምን ሑፈሪ ናር። የጀሀነም ሰው ከሆንክ ደግሞ እዛ ትቀጠቀጣለህና ትተዓዘባለህ ማለት ነው። ስለዚህ ሩቅ አይደለም የውም አልቅያማ አትበሉ። አንድ ሰው ከመተ ቃመት ቅያመቱ እሺ። እና አንዱ ውሃ ነው አሉ። ሁለተኛ በጣም ያስፈልገን አሉ፣ በጣም የሚያስፈልገን ሁለተኛ አሉ ህወ አልመልበስ፣ ራቆታችን ስለሆንን የሚያለብስህ ታጣለህ እዛ ጊዜ። እና ዑለማዎች ምን አሉ? አወል መን የልበሱ ትያብ ህወ ኢብራሂም አለይሂ ሰላም። ሰይድና ኢብራሂም ነቢዩላህ ኢብራሂም መጀመሪያ ልብስ የሚለብሱ እሳቸው ናቸው ይላሉ። ጠይብ ኢዘን ሶስተኛ አሉ መን ዩዚለና፣ በፀሐይ ስንመታዛ ጥላ የሚሰጠን ሰው እንፈልጋለን። ምክንያቱም ወንድሞች ውሃ ብትጠጣም እሳት እያቃጠለችህ ምን ፋይዳ አለው? ጠይብ እንትኑ ጥላ ቢያደርጉልህና በጥላ ስር ብትቀመጥ ውሃ እየጠማህ ምን ፋይዳ አለው? እሺ ውሃ የጠጣ ጥላ እንትን በራስ ላይ ጥላ አለ ራቆትህ ከሆንክ ምን ጥቅም አለው? እነዚህ ሶስቱ ለማግኘት ከፈለክ እና ይህን አሁን የምልህ ነገር አድርግ። ልባስ ትለብሳለህ፣ አንድ ቀዝቃዛ ውሃ ከከውተር የሚባለው እንትን ትጠጣለህ፣ ሶስት ጥላ አላህ ስብሃነ ወተዓላ በወንበር በወርቅ የተሰራው ወንበር ቁጭ አድርጎ ጥላ ያመጣልሃል እና ሰው በእሳት እየተቀቀለ አንተ በጥላ ስር ትሆናለህ። እሺ ጥላ ለማግኘት ደግሞ ምን አሉ? ለአላህ ብለህ ከተዋደድክ ነው አሉ። ሱብሃነላህ አልዓዚም። አልሙሂቡነ ባዕድሁም ሊባዕድ ሊወጅህ ላህ ስብሃነ ወተዓላ ዩዝልሁም ላሁ የውመ ላ ዝለ ኢላ ዝልህ። ጥላ በማይገኝበት ቀን በጥላ ስር የሚያስቀምጣቸው ለአላህ ብለው የተዋደዱ ናቸው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በል አሁን ያኒ እስቲ አስታውሱ ብላችሁ ታቃላችሁ። ሐዲሱ የነቢያችን ሐዲስ አንድ ቀን የተናገሩት ከሰሓባ ጋር ቁጭ ብሎ ነበርና ፈቃለ ነቢይ ሰለላሁ ዐለይሂ ወሰለም ሁናከ ኡናስ አሉ፣ ሰዎች አሉ በየውም አልቅያማ ያኒ በወርቅ ወንበር፣ በአልማዝ ወንበር፣ በብር ወንበር እዛ ተቀምጠው ዳመና መጥታ ጥላ ስታረግላቸው ከዛ በኋላ ከዛ እኔ ሐውድ ያለው ቀዝቃዛ ውሃ ሲጠጡ ነቢዮች እንኳን ይቀናሉ አሉ። ሱብሓነላህ፣ ነቢዮች እንኳን ይቀናሉ እነዚህ ሲያዩ። እንግዲህ እነሱ ከነቢዮች አይበልጡም፣ ላኪን እንደዚህ ሲያዩዋቸው ነቢዮች ራሳቸው እንዴት አይነት ክብር ነው፣ ምን ያደረጉ ሰዎች ነው ብለው ይደነቃሉ። ፈቃል ዋሕድ፣ አንዱ ሰሓቢ ነበር በአምስተኛው ወረፋ ነበር የተቀመጠው። እየተንፋቆቀ እየተንፋቆቀ መጣና መርቅ ነው አል ሰውየው። ፈቃል ያ ረሱላላህ እንዓትሁም ለና ስፍሁም ለና፣ ግለጽልን እስቲ እነማን ናቸው እነዚህ? እንዴ በወርቅ ወንበር ጥላ በራሳቸው ቀዝቃዛ ውሃ ከዛ ከሐውድ የሚባለው እየጠጡ የንጉሳንትን የሚቀመጡ ሰው በፀሐይ ተቃጠለ እነማን ናቸው ግለጽልን አሉ። እና ነቢያችን ሰለላሁ ዐለይሂ ወሰለም አወለን ከመንጋራይ በፊት አላሁመ ጅዓልና ሚንሁም። እዚህ በባልቶክ ውስጥ ስንት አሉ ወንድሞች? ውራጌ ያላችሁ አላችሁ፣ ትግሬ ያላችሁ አላችሁ፣ ስልጤ ያላችሁ ነዓም አለ፣ ሽዋ ከሽዋ አላችሁ፣ ከወላ አላችሁ። አው ጠይብ ሌላ ስትናምጣ ያኒ መተለን አፋር አላችሁ አላችሁ እንጂ ኦሮሞ አላችሁ ነዓም አላችሁ። ስንት ቀቢላ አላችሁ? መአት ቀቢላዎች አሉ። ምን ነው የሰበሰባችሁ እዚህ ባልቶክ? ላኢላሀ ኢላላህ ሙሐመድ ረሱሉላህ። እሱን የሰበሰበን አይደለም። እና ነቢያችን ምን አሉ? ሁም አሉ ምን ኑዛዕ አልቀባኢል፣ ከተለያዩ ቀቢላ ናቸው አሉ። አንዱ ከዛ አንዱ ከዛ አንዱ ከዛ የሰበሰባቸው የአላህና የረሱሉ ወዳጅንትን ናቸው ተሰበሰቡ አሉ። የሚገርመው እሱ ብቻ አይደለም፣ ሲናገሩ አሉ ينتقون الكلام كما ينتقي آكل التمر التمرة ሲነጋገሩ ተምር የሚበላ ሰው እንዴት ነው የሚበላው? በሳህን አርገ ተምር ስታመጣለት እንደ እንጀራ ዝም ብሎ አይበላም። የበሰለ ጥሩ የሆነው የተወለገና የተበላሸ አይበላውም። مرتو كزي كزي مرتو كزي مرتو يبسله قنجو يهونه سكر ያለበት يمرطه نو ميبلاو انذا سوج دومو سيسبسبو عليه لني يكفاني لانت يطامه يمياوطت قالاتالو منم عينت اندوتت يميتط انجي اغلين مينكا اغلين مينكا ادلم سينغاغرو ይህችን ቃል ካወጣሁት እገሌ ወንድሜ ቀር ይለዋል ላ አላወጣትም ይህችን ነገር ካወጣሁት እኮ ممكن እንደዚህ አርጎ እንዳይተረግማትና ቀር እንዳይለው አላወጣትም ጥሩ ጥሩ ማር ወለላም ይሁን ቃላት ያወጡ እርስ በርሳቸው ይዋደዳሉ የተሰበሰቡት ደግሞ ለአላህ ብቻ ነው እነዚህ ናቸው በወንበር ወርቅ አስቀምጦ አላህ Subhanahu Ta'ala ጥላ ስር የሚያስቀምጣቸው ያ ረቢ اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا منهم حقيقة يعني يزاسرا كان بانسرا برحمتك وجودك وعفوك أنت رؤوف أنت أجود الأجودين وأرحم الراحمين إنيا إزي بالتوك حقيقة كان اللي جمر اللاتشو واللاتشو من دزير التون تسفار قال له إني دموزي مسات أن يلم قبيلان هناك قبيلان كفي ميادرقو نقر يلم ويم دمو كورنيل نبركنا جران جنرال يمي ادرغن سو يلم ويم دمو يعني ابيتي لاي متو ارات يمي امت قالين كرسي يمي امت قالين سو يلم لبس يمي لبسن سو يلم يمتهوت ليرضى الله بس ان انت دمو اند ذهناچو سلازي لذي بلن سلا تواددن وندموشنا هتوچ اذا غزي الله ايرسان نو منو بلا سلازي وها طمات ራቆተ የሆነ የሚያለብሰና ከእሳት የሚያገላግልህ ትፈልጋለህ ስለዚህ ክፍያቸው አሁን ክፍል ነው ማለት እሺ ወደ ሶስተኛ አራተኛው ጥቅም ልውሰዳችሁና ዑለማዎቹ ምናሉ አንድ ሰው ለተወለደበት አገርና ላደገበት የተወለደ አሁን በአሜሪካ ወላ በሩሲያ ወላ በእንትን ያላችሁ ያቺ የተወለድክባት ገጠርና አዲስ አበባ ኮን አዲስ አበባ ናዝሬት ኮን ናዝሬት ሐቂቀተን በእውነት ለመናገር ትዝልሃል በቃ በህፃነት ያሳለፍከው አባተና እናት ያሉት ኑሮ ደስ ይልሃል በአሜሪካ ዝም ብለ ተዋርደህ እንደዚህ ልጆችህም ቢሲሉ ሚስት ስታች በረብር እንደዚህ ታክሲ ሲሉ እንደዚህ ሲሉ በቃ ሁሉ ጊዜ መራራ ስትቀምስ እንደዚህ ያ የተወለድክበትና በክብር ያደክበት ቦታ ትዚያሌ ሁሉ ጊዜ ጣፋጭ ስሜት ይሰጣሃል አሉ። እነት ነው ወንድሞች እነት ነው እኔ ልንገራችሁ يقول عندت يطرو بتسبنچ كገጠር ወይም ትንሽ يعني ከተማ የሚመስል አንድ ትንሽ ከተማ ነው ማና ገባት ታቃላችሁ ሙአውያ ኢብኑ አቢ ሱፊያን የሚባለው ጠቅላላ የእስላሞች አገር ንጉስ የነበረው نغوس لسابو اند مد لارغو نغوس لبلو اند يرداچو نغوس نو امير المؤمنين بيچا ادلم لا هو ملك ملك الدول الاسلاميه بنبياتش صلى الله عليه وسلم غزي كسيدنا علي قتلو يمطاو امير المؤمنين نو نغوس نو فلاچ قال اند فلغو يميادرك يي اغبات سي اغبات انغدي كاند تنش مندر ودي مملكه كينج يتبالو በዛ ገባች ማለት ነው ትልቅ ለውጥ ነው ትልቅ ለውጥ ነው አንዱ ለንገረ አንዱ ዘመዳችን ነው ባንድ ከተማ የተወለደን ነው እንግዲህ በትግርኛ ነች ጣፋጫዋ ላኪን በአማርኛም ትመጣለች ሰማለ ኢትዮ ተሰማኛለህ በትግርኛ እንት ነው ያኔ ምን አንድ ነገር ለማለት ነው የፈለኩት ያኔ በአማርኛ አላቀው ምን እንደሆነ ግን በዛ እኔ የተወለድኩበት ከተማ ነው የተወለደ ሰውየው አሁን አንድ ልጅ ነበረች እልም ያለገጠር እዛ ያደገች ነች አሁን መንደፈራ የምትባለው ከተማ እኔ ያደኩባት 50 ሺህ ሰዎች ያሏት ነው ዋና ከተማ አይደለችም ያኒ ትንሽ ከተማ ነች እዛ ነው ያደኩት እኔና እሷ ግን በዛ አይደለም ያደገችው ከኛ 15 20 ኪሎ ሜትር ርቆ እልም ያለ ገጠር ነው ከበሬ ከፍየል ከምን ከእበትና ከፋንዲያ ምናምን እዛ ነው ያደገችው እንዲያውም ራስዋ ጸጉሯ ሽሩባ ነው بزيت منامن يتشفتشف انت النو እንደዚህ ነው እኔ አቃታለሁ በደንብ አቃታለሁና ከዛ ቀጣ ከዛ ገጠር ረፍሻ መጣና በኤርትራ ሁላችን ሸሽተን ወደ ሱዳን ገባን ከዛ በኋላ ከሱዳን እህቱ አለች እዚህ በሳውዲ አረቢያ በሮያል ፋሚሊ አንድ አሚራ ከሷ ነው የምትሰራው ገና በሱዳን አንድ ወር አልተቀመጠችም ቪዛ ለካችላትና ከዛ ገጠር ወደ ሱዳን ከሱዳን ደሞ ከቤት አልወጣችም ምንም ነገር አታቀም ከዛ ደሞ ከፋርጋ ወደ ሳውዲ አረቢያ አስገባቻት እሺ እሺ ከሁለት ወር በኋላ ያ ክስዋ ልጅ መጣና እዛ አሚር ቤት ጭራ አደረገና አንዱ መጣ ከፈተው አሁን ረህማ አለች አሉ ረህማ ነው ስሟ ረህማ አዲል ሐበሽያ አይዋ ራحت ፓሪስ አሉ አሁን ሰውየው አልተዋጠለትም ያኺ ይች ሐበሽያ አንድ ወር ነው ሁለት ወር የመጣች እኮ ነው ምለ ረህማ አይደለችም አው ያኺ ፓሪስ ሄዳለች ይላልው አለ እና ተደነቀና ምንድነው የምትለው ፓሪስ ሄዳለች አረ ከዳንዴር ወደ ፓሪስ አለው ዳንዴር የሚባለው ያ እንትን ነው ገጠር እንትን ነው ከዳንዴር ወደ ፓሪስ አላጡል አለው እንዴ ከዳንዴር ወደ መንደፈራ ከመንደፈራ ወደ አስመራ ከአስመራ ወደ ሱዳን ከሱዳን ወደ እንትን ቀስ ብለህ 5 አመት 6 አመት 10 አመት አላጡል ዊድን 1 ማንት ከዳንዴር ወደ ፓሪስ አለው ትሳቅ ሞተሳቅ ወላይ እና እንደዚህ ነው አንድ ሰው ይህች ሴት ደግሞ ከዛ ከገጠር ከትንሹ ከተማ ትልቁ የእስላም መንግስት ንጉስ የሆነው እዛ ገባች ማለት ነው ብዙ ማህር ከፈላች ገባችና ከዛ በኋላ ሐነት ايش معنى ሐነት ናፈቀች ማለት ነው ሐነት ኢላ ወጠኒሃ ለትና ቀን አላስተኛለችው እንደዚህ እኮ ነው ከበሬው ጋር ስንጫወት እናቴ እንደዚህ ስታመጣ ሐሊቡ ስጠጣ ምናምን በቃ ለትና ቀን አስቸገረችው የአገርዋ ፍቅር የተወለደችበት ነው ያደገችበት ቦታ በጣም የናፈቀች እንትን አስቸገረችውና አንድ አመት አልሞላም ፈታት ሲፈታት ሱፉ ተመልከቱ እንግዲህ فلما بدا الحياه الزوجيه صارت كل يوم تذكر حياتها التي عاشت فيه فبعد سنه قال لها انت الات انغدي يو نغوسو نو انت بنتي مني ايش معنى بنتي مني انت ايغباچو مي قنقوا يا فقه قنقوا نو انت الات بنتي مني ايش معناها انت بانت مالت طلقكوش مالت نو يعني بينونه الصغرى يعني كانت ليهچكو خلاص الفلقشمنا طلق يالهو مالت نو انت بنتي مني سيلات من عليش تاقالش سبحان الله العظيم على لقسچم على كرفچم دس سالتنا مالت ما سررنا حين اتينا وما ساءنا حين نذهب على شو انديوم ازي ان انت جا سنمطام التدستنم اهون ود اغراچن سنملس دومو اساززننم على شو ما سررنا حين اتينا عندكم وما ساءنا حين رجعنا الى بلدنا ود اغراچن سنملس قرالالنم بل دستا تسمان ወደ እናንተ سنመጣ እንዲያውም ደስተኛ አልነበርንም አለችው تعجب معاويه በጣም ተገረመና ብዙ ገንዘብና ብዙ ወርቅ ጨርቅ ሰጥቶ ወታደሮች ሰጥቶ ወደ አገሩ አደረሳት ምክንያቱም ፍቅር አላት የተወለደችው ያደገችው والله والله እኔ አሁን سبحان الله በሳውዲ አረቢያ ይሄን አመት ስቀመጥ እናንተ 5 30 አመት በአሜሪካ በሩሲያ ስትቀመጡ يعني عندان دغزي لبتشاي شاي يتطاو تزسيلني يدكوبت اجر نفاسو يعني بهلو راسو يا اخي بامست بر تماريوچ هونن امست بر بزيچ تنشوا كيس كالچ والله ولا 3 سامنت تماريوچ هونن ب 5 سنتيم ب 10 سنتيم شاي يتطان كواسي يتچاوتن اندغنا زناب سيزنب بقى اند انسسا يزللن يفنطزن انديت لايف نبرن لالن አሁን ስኮር የሚይዘው የብር ደም ብዛት የሚይዘው የኩላሊት ፈሸል የሚያመጣው ሰረጣን የሚይዘው ብቻውን የሚናገር ከሚስቱ ጋር የሚቀጣ ሚስቱ የምትቀጣው ልጆቹ የሚቀጡት መንግስቱ ታክሲ ልቡ ያጠፉት በታክሲና በእንትኑ من من من أينتنا قالوا والله أن أيان ماننياهم سو قالوا يحنوا إلى وطنه الأصلي ونتنا والله لا تدقبتنا لا تولدبت أقر فكروا تزتا يالي انتني لو إلى له نعم للا مثال الاستاتشو أم زرع تستوصل لاتشو كان دعمت بفيت حديث أم زرع سقلت بهولت نوم بس السجو معاك عرسوتهم أم زرع إيشي أم زرع يا أبو زرع مستنبرتنا بتقام يوددو نبر أهون أبو زرع تألقات سيتألقات ليلة كأبو زرع يمي بلت بهابت بات أباي أقبات وندموش استبدن بسموني أهون سيتوش سموني كالدن دائما سلاتشو يهنگر very critically هوني بتقام انتني هوني نگرنو أنا عندو حبتامنو تأباي ياللو سنسرقات ياللو ملك ياللو بتقام يمدن نكسو متقنا أقبات لو مزرع أبو زرع كتكت ألك أتبه لانو لكن هناك في قلبي امرأة حن مالت فكر تدبكو تدقلو السوانا الله بتشامياكو انتنا اللي أهون سياقبات عندك أنت تأيك أشنا تقال لك شو منالك تقول أم زرع تزوجها رجل ثري هبتامنو يتأيقبات أنعمها بعدة نعم لم يرى مثلها من النعم في البلاد بزا أقر اندسوا متشوتي هون نرو تنو كبتنو مندنو وتتنو مار ولا لانو هلق زي بكا يعني ورقنو اندي تارقونو يا زاك ولكن كانت تقول من تلعليش تاكلاتشو أقر ماتشو تقول قدح مالت يا وهاي منك أدابت بقرقرة تسرى سيني نوم تلوت سيني تقول قدح في بيت أبو زرع لا يسواه كل هذه النعم السلام عليكم ورحمة الله وبركاته أستاذ مايكل قال أستاذ يسام إيشي إنقنا من أيتنا ويدرسكو ببارنا مستيال لو نقر وندموش بزو أسبيزا درقي ولا بزو ورك أشلمات بس وارد لم يميقمتو يميقمتو ليلا مستيرال لي مستو يمتاوكو مستيرال لي من دهون السواب كانوا متاوكو أنا أبو أم زرع اندزي بلا تناقرش مالتنو طيب اني لنقراتشو زين العابدين يمي بالو يا سيدنا علي لجنو يا حسن علي ابن حسن ابن علي ابن ابي طالب يعني يا سيدنا علي ابن ابي طالب يا لجناتشو زين العابدين يا لالو بتقام تقوى ينبراتشو سونو هابتام دمو نبرو مليونير نبرو تقوى اللاتشو نبر أهون مستحشو نبرش إن تألقوات سيتألقوات أسر شي برستوات تصورون قدي مهروة ممكن أمس متو عند الشي اللي هون الشلال لكن بتقام أزنوا الله تنا سلال فلقوات تألقو أسر شي كو أسر مستوش التاقبة باتي متشل نقرنو بشر نتنا الله بلو أسر شي برستوات إن بمولو هزب تدنكي من أين ستؤتان والو ولكن ستأيقوات منالج قالت لا شيء مقابل فقدانه ياسر شبر كلني زيرو كونو بزا أكوايا ستايو كالسوغا من ليتي أسر شي سايهون أسر مليونم أي قزا مالج يعني كالسو باي ليينينا أسر شبر لسو بيوسدو دسي لين نبر يعني أسر شي برو إنان تنو متادنكو تنجي إني ألا دنكوهم مكناتهم تلوكو خسارة كسركوت أسو كني مليتونو سلزيه أسر شي بر كسو باودا درو أسو يبلتان نبر على شي بالال طيب إنا ببالنا مستر من العلماء من الحياة الزوجية أسرار لا يعلمها إلا خالقها إلى الله والله ست كانت هاي عم تكمل قالت تودني قالت يا الكتهدا قالت لكسوة تودهم ويم أتودني يا الكستهدا لكسوة كانت تموت قالت تودها قالت لكن حياة من عم نسلي سلميزات أتقلصم إن إيه أنت النو يعني بتأم أسرار نو إلى الله طيب كزاي قتلنا إيش وده ليلا لاس قبتشونا هون سمنتنيا عن أبي حفص أهون يه متشرشانو جن روت مرتيا لونو يه متشرشة درساتشنو جن بتأم كنجوت مرتيا الزلنو عن أبي حفص عمر ابن أبي سلمة عمر بن الخطاب هذا اللهم عمر ابن أبي سلمة يمبالو ني تنش ليجنو أبو سلمة صحابي نو بغزوة أحد يتسووا يتقدلوا ناتشو مستاتشو أم سلمة بمتشرشة نبياتشن يقبوات أرات لجوش نبرات كأرات أندو عمر يمبال نبر هتس أنو أن نبياتشن صلى الله عليه وسلم أم سلمة سيقبو بيتوا إيهدو ليلتواني ستو نبر انقري يسوى ليلتنا كأنسي هون عمر لجوا كنبياتشن كوشبولو يبالال አረለም እንደ ወንድሞች የነቢያችን ቤት ነው እሱ ደግሞ የሚስታቸው ልጅ ነው አብረው ይበላሉ አሁን ምን አለ يقول قال كنت غلاما እሱ ነው የሚናገረው عمر ነው የሚናገረው ትልቅ ከሆነ ይናገራል كنت غلاما في حجر رسول الله صلى الله عليه وسلم وكانت يدي تطيش في الصفحه في الصحفه هتسأل نبركو ولي ከዛ ከነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለን እናቴ ማለች ወንድሞቼ ማሉ ስንበላ አሉ ከነቢያችን ተቀርበን ስንበላ እጄ አደብ አልነበራትም አሉ እጄ አደብ ቢስ ነበረችና ምግቡ ሳነሳ ትንሽ አደብ ያንስተኝ ነበር ከዛም እበላለሁ ከዛ ነቢያችን ምን አሉ فقال لي رسول الله صلى الله عليه وسلم يا غلام قالوا يا غلام نعم سمي بسم الله هل لم نبر زنبي بقى مقبونا اتشمال قو نبر يا غلام سم الله بسم الله بله بلا يلونيال وكل بيمينك دمو بإجيه بقين بقرا منامن زنبي بلا نبر بقين إجيه بلانا بسم الله بل وكل مما يليك دمو كفيته اللو مقب كسو بلانجي ودزا اتهيد آدب عدل ما لونيالي فما زالت تلك طعمتي بعد النبي صلى الله عليه وسلم ياك ان كسمه واتالو اسكاله تموتي بزا يتكتلكون مهدو والحديث متفق عليه بخاري و مسلم يزغبوت حديث نو ايش اهون تقالاچو كزي حديث انغدي يمشرش ادرساچن نو بيالله لكن تنش رزم يلال كزي حديث علماءچو حيا طقم اوطو حديثو قلال نو من يلالو عمر ابن ابي سلمة كنبياتشن غا قوچ بيه سبلا اجي ادب سلال نبرات كزام ابلا نبر بقني اجي بغرا اجي بلا نبر بسم الله ما علاقم نبر حصان سلو هونو نو انا لجي يالوت نبياتش صلى الله عليه وسلم بقني اجي بلا بسم الله دمو بل كذا هلا دمو افيتي يال بلا الوني ثلاث قالات ناتشو كزي حياة كما وطو علماءچو استي كنغات كتاتلو اهون اي هيا يسبسبكوت لمندنو بيتاچن وسط اندنتقمبت نو وندموچ اندنيالو كل بيمينك نعم واكل الشمال بالشمال حرام اندنياو تقم بغرا اجه مبلات حكمه حرام نو مكروه ادلم حرام بغرا اجه مبلات حرام نو مكنياتو النبياچن بقن اج بلا بلو سلاززو ሁለተኛ ጥቅም ሚማ የሊክ ከፊትህ ላይ ብላ ፊትህ ያለ ብላ እንጂ ከዛም እንትና አትበል يقول العلماء الا اذا كان هناك غير الذي امامك እንግዲህ አንድ በትልቅ ሰህን ምግብ ተቀረበ እኛ አምስት ሰዎች ነን እሺ አሁን سنበላ ነቢያችን ያዘዙን ከፊትህ ላይ እንድበላ በፊትህ ያለው እንድበላ ولكن وندموچنا هتوچ አንዳንድ ጊዜ አጥንት ያለው ስጋ ወይም ዱባ ወይም አንድ ነገር በሌላ ቦታ ሊኖር ይችላል በፊቴ ስጋ የለም እንግዲህ ነቢያችን በፊቴ ያለ ብላ ስላሉኝ ብዬ ከስጋ ልትحرم سقال بلام وندموش سقال سال بلال للنسا لا كفيتي إيا بلهو ألو علماتشو سقال لبت بوتا إجهن سنزره سقال بمتقنو نقر موسدو ويم دنش كان اللي متودكونا دنش دمو كزا سابارقه مبلاتو وانجلا دلمالو وانجلو من دنو تقلل تقلل تقلل سبحان الله شيخ أبو بكر الجزائر يمبالو بمدينة يستمرالو تقلل تقلل تقلل أدرقو بكا كزام كزام كزام انك تارقو ميبالالو أكل حرامي لالو مكنياتو ميتقربو مقرو لأمس سونو أنت قنق ما شو بلهو انجرا بسوست قرشانو متارقات زيلاي أنت تسمى أكل حرام إشي ولا تنياتك من قدي فيته يعلو مقب كزاب العيلان سوستنيا سمي بسم الله بله بلا قالوا نبياتشن وقال العلماء ست بلالو ممكن بسم الله تلاله يجوز وممكن بسم الله الرحمن الرحيم تلاله يجوز بالت داروك يسمعتشنو باكش اهتي مدجا يا انتني ادركشو اطفيو انجرا متقاقريو لقزيو اسكوميو هتسان حليباس ستش السويت اتا انشي سمي مكناتهم اونتينو لبيت سباتشنا لبيت وراسو يميت اكم نقرنو من ناقرو يالله هون سلزي بسم الله بله التجمر يتشالال بسم الله الرحمن الرحيم بله التجمر يتشالال ولكن العلماء تشو بري وين فيل وين بكس التاردقن بسم الله الرحمن الرحيم مالت كل كل نوالو لمن دهونا تاقال لاتشو ما نقرن يال بصهوف عند فيل ستارد وين بك ستارد بسم الله تلاله بسم الله الرحمن الرحيم أتلم مني مسلات شوال أو لما قدل أني ليم ستارد بالله بالله لا إيش هذا أو بسم الله نو بسم الله نو متلونجي ستارد بري وين بق ستارد بسم الله الرحمن الرحيم أتبلالو علماء تشو لمن أيوة رحم اللي هولم إشي لنقرأ شويني بس أنت تارد الله إيه قدلك نو روح يتفه نوكو روح يتفه الله أزان نو الله رحم نو تلاله أي بهلم بسم الله يا الله سم دي ورد بتنو بسم الله متلو الرحمن الرحيم قن يميد درقه ويميد سراه سرا روح يات أفهنو هوت يات أفهنو النا الرحمن الرحيم أي بك أوم أتاس قبالو طيب أردت أن ياتكم ألوك حديثو أردت أن ياتكم من ألو أغلق فمك سبحان الله يمقب أنتن يمقب أدبنو ست بلا أفهن زكته بلالو مكنياتهم عندنا سوى شالو إيه بلو كا كا كا كا بلو يسكرنا بأفاتشو يالله تيش أمالك مقب بكا يانيك منامن بكا سبا اللي سقا اللي انجرا اللي مكارون يالله إنا اندازي كا كا كا بلو أفون كفتو سبا لا يكأفى الرسو إفيته سوى يالله ومي بلا يهن نقر إيزاقن نوال سلزي أدب يالله أفه زكته كأسارقه يانيك تبلا الله هلو أفاها تكفتو إشي أرادتن يالو لا تنظر إلى فم كانت فيت يالله كانت يمبلا إجو إنديت إنجراس يانسا بأفوس ياس قباو أتم ملكتو تسافروا الله يسلام أدب أدلم يمقب أدب أدلمي أنت متبلا وبتشا تملكت إنجي كانت فيت يالله ولمسالة إتيو كان يفيت تقمت إيبلا ري انديت نو انجاروكو اندروبكو اندرو قماشوكو جرسو انجارا سيانسا سقاو سيت اقلل سلاطاو سيداقم جماكيو سيت اتا اينو كاي يهوت تسافروا الله نا تقروا عدل لمالو اشي سباتن يو عدبالو لا تحمد الله سبحان الله يبالله كتقبكو بهلا الحمد لله اتبالالو عندي نبياتنا الحمد لله بلا دل لم يعززون نعم يه بتشان كون كنو كسو قايم يبلح قن الحمد لله كالك من مالتنو እኔ ማጠግብ ያለው እናንተ ግን ጅቦች ናችሁ አትጠግቡም አረ አትጠግቡም እንዴ ማለት እኮ ነው በልተህ አልহামዱሊላህ ጠገብንኮ ማለት እናንተ አትጠግቡም እኔ ግን ቶሎ ጠግብ ያለው እንደማለት ስለሆነ አልহামዱሊላህ አትበል አታሰማቸው እንዲያው ምን አደበል እስላም ጠግበህ ያለህም ዝም ብለህ እጅህ የሰነዘርክ እንደምትበላ መስል በተለይ እንግዳ ካለ ካንተ ጋር ካለ እንደምትበላ መስለህ ትንሽ የበላ ያኒ አሳየው ገና ጠግቦ እንዲነሳሱ ስምንተኛ ጥቅም አሉ ኩል ቢثلاثه اصابع ከቻልክ በሶስት ጣትህ ብላ ያኸውና እኔ አንድ ዶክተር ጠይቄ ይሄ ነገር እንዴት የመሰለ ምጎሳ ነው የሰጠው ነብያችን በሶስት ጣት ብቻ ይበሉ ነበር ሶስት ጣት አምስት ጣት መብላት አሉ የሸይጣን ነው አሉ هذا الجشع በአምስት ጣት መብላት የሸይጣን አበላል ነው አሉ የነቢያችን ሱና ግን በሶስት ጣት ከቻልክ በሶስት ጣት السلام عليكم ورحمه الله وبركاته استاذ اندغنا هون المايك لكوال او زاري انغالو شيطان بطام يتكركره نو ان شاء الله ملشاچو مش منكا وندموش عند نغير يتكستاله شي يدرسكو ربلال نو ادلم انا بسوس طاته بتبلا سنه نو ثانيا اهون ينغركواچو اربع تقموچ allu مجمرا ايكونومي تادرغاله ሁለተኛ ለዳጀሽን በጣም خفيف ነው ሶስተኛ ነገር ደግሞ በሶስት ጣት ስትበላ ብዙ ብዙ ምግብ አትጨርስም ያኒ ብዙ ምግብ አታነሳም ብዙ ምግብ ደግሞ የምትበላ ከሆነ አሁን በሶስት ጣት ከጀመርክ ደግሞ ያኒ ሆድህ ለዛ አካስትም ይሆናል በቃ እንትን ጥሩ እንትን ነው አሉ እሺ ዘጠነኛው ጥቅም አሉ ኢነሲተ بسم الله ستجمر بسم الله كرسهالو ان شاء الله بمحكلهم بمقرشا تزكاله من تلاله بسم الله اوله واخره اني طيقاچوالو درس سنقرس تي طيقاچوالو بسم الله اوله واخره كالك بقى لك ستجمر بسم الله اندالك نو متتسبو 10ኛ ጥቅማሉ لا تكون ضيفا انغدا هنا عند بيت كገባ انغدا هون انجي ضيف مارتنو انقرا ضيف نو ضيفنا اتهون ضيفنا من مارت مسلاچو ادب يللو انقدا مارتنو ادب يللو انقدا اتهون انديت ادب يللو انقدا ري ادب يللاچو انقدوش كوالو وندموچ لمثالي عند سو وده ايثيو انقدا هونو گبانا كذا بحالا من يلال مغب سيامطالت ايثيو እንዴት ነው እንዴ ውሃ ነው ምትጣጭ ውሃ ነው ምትጠጡ እንዴ ሁሉ ጊዜ ጭማቂ አትጠጡም እረ እኛማ በአገራችን ጭማቂ ነው ምንጠጣው ይላል ትንሽ ቆይና ምንድነው ኢትዮ ይህ ሳሎን እኮ ጥሩ ነው ግን የሚያምረው እኮ በዛ ሲሆን ነው ወንበሩ በዛ ያ ደግሞ በዛ ሆኖ በኮርነሩ ደግሞ መስዋዕት ሲቀመጥ ነው እንዴ ብዙ እንግዲህ ታውቅ ማለት ነው የሳሎን አቀማመጥ ይላል ትንሽ ቆይና ምግብ አምጥተው ሲቀርብ እንዴ ሚስት የለችም እንዴ ሰው ከሰልጠነዋል ከኛ ጋር ትበላም ደሚስተህ ይላል ደሞ ትንሽ ቆይቶ እንደገና ትንሽ ቆይና ሻሂ ሲያመጣለት ደሞ ሻሂ እንዴት ነው አረ ስኳር ከበ እንት ሚስተህ ትንሽ ስኳር አትወድም መሰለኝ አረ ሚስተህ ስኳር አይወድም የለውም እኮ ስኳር ለኛ እኮ ስኳር ከበጣም ቀላል እኮ ነው አረ ስኳር ጨምርበት እንጂ ይላል እንደገና ትንሽ ቆይና በዛ በግቢ ወጣና ምንድነው እነዚህ ዶሮዎች እዚ ያሉ አረ ዶሮ ማሳደግኮ ቀርተዋልኮ ዶሮ እዛ ሄደ ብትገዛ ይሻላል እንጂ ዶሮ አር ምናምን እንደዚህ ጨማለቀለ አረ ጥሩ አይደለም ይላል ትንሽ ቆይና ትንሽ ቆይና ትንሽ ቆይና ኮሜንት ብቻ ይሰጣል ይህ አደብ የሌለው ضيف ነው ስለዚህ ضيفنا ይባላል በእንትኑ በፊቅ እንትን አነጋገር ضيفنا አደብ የሌለው እንግዳ አትሆናሉ ስለ እንግዳ سنናገር ወንድሞች ነቢያችን ምናሉ አልእስትዳፋ ثلاثه ايام አሉ እስትዳፋ ምን ማለት ነው እንግዳ ከመጣ አንተ 3 ቀን እንድታስተናግደው ያንተ ዋጅብ ነው አሉ። ሶስት ቀን አስተናግደው ምክንያቱም የሙስሊም ግዴታ ነው አሉ። አማ ማዛደ ሚን ثلاثه ايام فهو صدقه አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለምሳሌ እኔ ከዚህ ሄድኩና ወደ አዲስ አበባ ሄጄ ወንድሜ ቢየል ወንድ አንድ ዘመድ ከገባሁ 3 ቀን እንዲያበላኝ እንዲያጠጣኝ እንዲያከባክበኝ የሱ ዋጅብ ነው። አራተኛ ቀን ከጨመርኩ ግን ከፈለገ ያስወጣኝ ከፈለገ ደግሞ ያስቆየኝ ከ3 ቀን በኋላ ይቆየ ሰደቃ ነው። ከፈለገ ይሰደቅልኝ ከፈለገ ደግሞ ሊያባራኝ ይችላል። እንግዲህ الاستضافه كم 3 ايام ما زاد عن ذلك فهو ايش صدقه انا عند سو نبرالو وندموچ ضيفنا اتهون يالنو عندو كاغرو تنسانا ودليل اغر يهدي باند غطر غبا مشبت صحاي طلقه مقرب غبا بمسجدو مقرب سجدنا اندغنا عشي العشاء سجدنا اهون ارات يميابلاو يفلغال بتام نو يرابو اندغنا دومو يمياستنياو سو ياسفلغوال ሁሉም ሰግዶ ሰግዶ ሰግዶ በየቤታቸው ሄዱ ማለት ነው። ሰውየው ብቻውን ቀረ። ወደ ከተማ ወጣ ብሎ ወደዛ ከተማ ወጥ የሚያበላኝ ሰው የለም ብል አንድ ሰው እንኳን አላገኘም። ሁሉም ቤታቸው ዘግተው ቁጭ አሉ። ሰውየው መሸበት። አሁን አንዱ መጣና ምን ትፈልጋለህ ወንድሜ አለው። والله እኔ እንግዳ ነኝ ርቦኛል የምተኛበት ቦታ ድማ ፈልጋለሁ አለው። بل اني لنغر اذا عند شيخ قالو اذا زهيدنا اساتشو انديت يمسله انغدا تقبايناچو يا بلوحال يا تطوحال تنجيتنو متادرو اندغنا طوات مشنيوحال ما شاء الله ما شاء الله ناتشو بس عند انكن علاچو قال مندنو طوات سيشنو اني سياسنابتو قالو دولا علاچو تلق دولا عليه بذا دولا ግርፍ ግርፍ ግርፍ ግርፍ ግርፍ አብሎ ወጥተው ነው የሚያሸኙ። ስለዚህ ይሄን ነገር የምትቀበል ከሆነ ሄድና አሳድሩን በላቸው። ከዛ ሰበና ለሊት ሆነ ብቻውን ቀረ ነገሩ ጨለመ። والله جيب كمي በላኝ ولا ሌባ መጥቶ كمي ገድለኝ እኔ ዱላን ቀበላለሁ ብሎ ወደዛ ሄደ ማለት ነው። ሼህ አላቸው አው እኔ እንግዳ ነኝና አላፍ መንገድ ነኝ እሺ ግባሉት። እንዴት የመሰለ ማር ወለላ ጮማ አምጥቶ አበሉት አጠጡት። ከዛ አጫወቱትና እንደገና ምንጣፍ ፈርሽ አምጥተው አስተኙት ተኛሉት። በቃ ቀዝቃዛው አስቀርበው እዛ በላ ጠጣ ተኛ። ሌሊቱም በሙሉ ተኛና ፈጅር አነሱት ሰገዱ። እንደገና ቁርስ ፍትፍታ መጡት ገንፎ አመጡ አበሉት ወተት አመጡ አበሉት። አሁን ፀሐይ ወጣና በሉ ልሂድ አላቸው። አሁን ወደ አገሬ ልሂድና እሺ ብለው ከቤት ወጥተው እየሸኙት አሁን እንደዚህ እንደዚህ ይላል ያያል ዱላዋ አይታለች ይላል በልቡ ነው። እና አሁን ልመታ ነኝ አሁን በጀርባይ ላይ ሊመቱ ነኝ ብሎ እየተበቀ እየተበቀ ለካ ዱላ የለም። ከዛ ገረመው። ትንሽ መንገድ ሄዱና እባካችሁ ሼክ ተመለሱ እንጂ እሺ እሺ ልሸኝህ ነው ይላሉ። አሁን በስተጀርባቸው ይመለከታል ረ ዱላው የት ሄደ ይላል። ከዛ መጨረሻ ነገራቸው ሼክ አላቸው እኔ ኮደርሶ ስመጣኮ አንድ ሸርጥ አለ አሉኝ። ምንድነው እንዴ እንግዳ ይቀበላሉ ያበላሉ ያጠጣሉ ግን መጨረሻ በዱላ አርገው ግድብድብ አርገው ነው የሚሸኙ አሉኝ። የታለው ዱላ አላቸው። ልጄ ያሉት እንዳንተ መሰለ እንኳን ዱላ ምንም ነገር ክፉ ነገር አይገባውም አንተም አደብ ያለህ እንግዳ አይደለህም እንዴ የሚገረፈው ልንገርህ አው ይመጣና ሼኻችን ነአም ሚስታቹ ከኛ ጋር ትበላም እንዴ ይላል። ትንሽ ቆይቶ ደሞ ሼኹ ነአም ስጋው ኮ ትንሽ አልበሰለም እኮ ለምን አያበስሉትም ይላል አለ። ከዛ ትንሽ ቆይና ሼኽ ይላል ነአም እንዴት ነው ይህችን ዑማችሁ ኮ ነጭ ብትሆን አይሻልም ነበር አረንጓዴ ደሞ ምንድነው የሱፊያ ኮ ነው ይላል። እና ይሄን ሰው አደብ የሌለው ከሆነ ይህችን ዱላ አይታታል በዛ እርግፍ እርግፍ አርገረው ምሸኘው አለ። አንተማ ጥሩ ሰው ነህ አሉታ ይባላል። ስለዚህ እንዴት ነው ضيفናን አትሆን ይላል። እሺ 11ኛው ጥቅም አሉ بعد الاكل لا تستأنس الا باذن صاحب البيت مساء ከበላችሁ ወይም እራት ከበላችሁ ወይም ደግሞ አንድ ነገር የተጠራህበት ነገር ከበላ ቶሎ ውጣሉ። الا ባለቤቱ ቆዩ ተጫወቱ ብሎ ራሱ ከፈለገ ካልሆነ ምግብ ተበልቶ ሻይ ተጠጥቶ ቀጥ ብለህ መውጣት ነው እንጂ አትረብሻቸው ምክንያቱም ብዙ ነገር ሊኖር ይችላል በዛ ቤት طيب 12ኛው العق اصابعك ይሄ ነገር በእኛ አልተለመደም ግን እኔ والله እኔ በበኩሌ አደርገዋለሁ ይሄ ነገር ነቢያችን ያደርጉት ነበር ከበላህ ወጥ ነው አልጫ ነው ሩዝ ነው ከበላህ አምስት ጣትህን ሳክ አድርገው ያኔ ምጥምጣር እንደ ላሰው ላሰው ምግቡ በመላሳ አርገ ስበስበ አምስት ጣትህ አጽዳው ያኔ ብላው በጣትህ ያለው ተረፍራፊ ምግብ ያኔ ላሰውና ብላው ይላሉ ነቢያችን አሰለም طيب ከዛ በኋላ 13ኛው አሉ لا تاكل حتى تجوع ست بلالو اسكم يتق اسكم تتق اتبلا طينا ادلم بلا سات تتقب تو كرابه اندغنا بلا سلازي اسكم تتقب اتبلالو ليش لان النبي صلى الله عليه وسلم يقول ثلث للطعام وثلث للشراب وثلث للنفسالو هودي بسوست كفلاتنا አንድ ሶስተኛ ለምግብ አንድ ሶስተኛ ለውሃ አንድ ሶስተኛ ደግሞ እንድትተነፍስ ተወው ይላሉ نعم 14ኛው ጥቅም አሉ اجعل بطنك ثلث نعم 14ኛ يقولون الفطور اولى سبحان الله ይበቅርብ ጊዜ ነው ይሄን ነገር ጥቅም የወሰድኩት እንዲያውም ካንድ ጠቢብ ነው ካንድ ዶክተር ነው የወሰድኩት ይሄ ጥቅም ምን አሉ the most important አሉ ቁርስ ነው አሉ አለሁ ወንድሞች ወጥቻለሁ ይሰለሁ እሺ the most important ከነዚህ 3 ሚል የተባሉ ቁርስ ነው አሉ ቁርስ የፈለከውን ብላ ምሳ ባትበላ ግድ የለውም ራትማ ከነጭራሱ ባትበላ ይሄ ነው እንግዲህ በእስልምና አዳብ 3 ሚል የሚባለው መጀመሪያ በእስልምና 3 ሚል ቁርስ ራት ምሳ የሚባል የለም ነቢያችን ሲረባቸው ብቻ ነበር የሚበሉት ስለዚህ ምን አሉ the most important ለጤና አሉ ቁርስ ነው ቁርስ በደንብ ብላ ከዛ በኋላ ያኒ ምሳ ትንሽ ብትበላ እራት ባትበላ እንዲያውም አንዱ ምን ስል ሰማሁት አንድ የተባረሰው ነው يقول እራት አለ በጣም ለምትጠላውና ለትጎዳው የምትፈልገው ሰው ለሱ ነው እራት የምታቀርብለት አሉ سبحان الله ገረመኝ እነቱ እኮ ነው እራት የምታበላው ለምትጠላውና ለማታስብለት ሰው ነው እራት የምታበላው አለ በተለይ ከባድ እራት አንዱ ብሪጣኒ ደሞ ኢንጂነር ነው ከኔ ጋር ይሰራ ነበር ባንድ ካምፓኒ ይሄን ሐዲስ ሳነብለት ያኒ ጥዋት ጥሩ ከበላ ምሳና እራት ብዙ ባትበላ ምንም አይደለም ብዬ ሳናግረው ምን አለኝ ታቃለ ወነቱ እኮ ነው አለኝ እንዴት አልኩት ትሬን አይታል አለ ባቡር ድሮ ባቡር አሁን ኤሌክትሪክ ነው ድሮ ግን በከሰል ነበር ባቡር የሚሄደው አይደለም እንዴ ወንድሞች እስካሁን ድረስ እኮ በአፍሪካ ሀገር አለዚህ ባቡሮች የመሬት ባቡሮች በከሰል ይሄዳሉ አሁን ምን አለኝ ብሪጣኒው ያው መሐንዲሱ ባቡሩ አሉ ጥዋት ሲነሳ ሙልት ያደርጉታል በከሰል ከዛ ጉዞው ይጀምርና ይሄን ከሰል አቃጥሎ አቃጥሎ አቃጥሎ አቃጥሎ ማታ ባደው ይመጣና አርፎ ይቀመጣል ባቡሩ ማታ ባው እንትን ከሰል ያደርጉለትም خلاص ያለው ሁሉ አቃጥሎ መጣ ፍሬሽ ሆኖ ይቀመጣል ጥዋት ጉዞ ሲጀምር ከሰል ይሞሉታል ልክ እንደዚህ ነው የሰው ልጅ ደግሞ እንደዚህ ነው አሉ ጥዋት በደንብ ይብላና ሲያቃጥሎ ይውላል ማታ 1 cup of milk ከጠጣ በቂ ነው ይላሉ እሺ ከዛ ቀጥሎ 16ኛው ጥቅም አሉ አብሪድ አልኹብዝ والله اني ان نجر مكركوت بزو غزي نغر ياچو الله دابو ستبلا اقزقزوالو مكنياتوم موق يال دابو بركه يالو بزو نو متبلاو يطافطال بزو نو وات وات وات يمتارغو لكن دابو غبتوال بنتنو قزقزا بيهونم غماش نو متبلاو انديام تطقباله ስለዚህ ሙቅ እኔ አሁን አልኳችሁ እኮ አንድ ቀን ምሳሌ ሰጥቻችሁ ነበር ፉልና ተሚስ የሚባል ዳቦ አለ በጣም ቆንጆ በሳውዲ አረቢያ ፉል ስትበላ ተሚስ የሚባል ሞቅ ያለ ከምድጃው ነው እዛ ጊዜ ነው የሚወጣው በፉሉ ቤት ይገኛል አሁን ፉል ካልካቸው ያ ዳቦ ደግሞ ከዛ ከመድጃ ወጥቶ ሞቅ ያለ ይሰጣል። እኔ ወነት የነው ይሄን ሬስቶራንት ከከፈትኩ ጀምሮ አንድ ቀን ሞቅ ያለ ተሚስ ወይም ዳቦ በልቼ አላቅም። ሁሉ ያቃሉ ስመጣ ቀዝቀዝ ያለ አስቀምጠው ይቆዩና ቀዝቀዛ ዳቦ ነው የሚሰጡኝ። ታቃላችሁ ሞቅ ካለ አንድ ትልቅ እንትን ነው ያኒ እንጀራ የሚጋገርበት ትልቁ እንደዚህ ነው የሚሆነው እንትኑ ዳቦው እንደዛ በላለሁ። ሙቅ ሆነ ያን ነገር በላለሁ። ከቀዘቀዘ አንድ ሩብ ማልጨርስም ላኪን ሚዛኑ አንድ ነው። አንድ ሩብ ያጠግበኛል። ቀዝቀዘዋል ነው እና ነቢያችን ሙቅ አይወዱም ነበር ምክንያቱም ብዙ ያስበላሃል እና ይሄን አደብ እንከተል ለጤናችን ጥሩ ነው አሉ። طيب ከዛ በኋላ 17ኛው ጥቅም አሉ لا تأكل أكثر من زملائك لأنه حرام لا مس سوچ የመጣ ምግብ ካንተ ጋር ያሉ የበለጠ አትብላ حرام ነው። ለምሳሌ አምስት እንጀራ ይመጣና ለአምስት ሰዎች ወጡ ይፈሳል አልጫውም በጎን እንደዚህ ያፈሱታል አጥንቱም ስጋው ሁሉ ከፈሰሰ ብሉ ይባላል። አሁን ገፋ ቢል አንዳንድ እንጀራ ነው የምትበሉ አይደለም አንተ ሁለት እንጀራ ተኩልን ክትስተረገው ሌሎቹ ግማሽ ግማሽ እንጀራ ብቻ በልተው ጠገቡ። ስለዚህ አንዳንድ እንጀራ ተብሎ የመጣ ሁለት ተኩል እንጀራ ስትበላ አንድ እንጀራ ተኩል በሐራም ነው የበላህ አሉ። والله هذا فتاوى الشيخ ابو بكر الجزائري تلقوا يا مدينه عالم الذين قالوا مالت يعني عند انجرا بلته يبقى هل مالتاچو ساهون ادب برغه بلا قس بله بلا بتطقب چمر لكن انجراو ب 15 قرشا يميهونو ب 5 قرشا رغه كواطكو والله لراسو سو سيايهم طرو ادلم ሁለተኛ ደግሞ የበለጠ ነገር ስለበላ حرام ነው አሉ። እሺ 18ኛው ጥቅም ስትበሉ አሉ ስትበሉ ዝም አትበሉ። ጀማዓ ሆናችሁ ስትበሉ ተናገሩ ሴቶቹም ወንዶቹም። ግን የምትናገሩት ሀሜታ መሆን የለበትም። ስለ ጠሩነት አትብሉ አትናገሩ። ስለ ተዕዚያ ስለ ሞተ ሰው አትናገሩ። ስለ ጀሃነም ስለ ችግር ስለ አደጋ አትናገሩ። የምትናገሩት ስለ ጀናና በጀና የሚገኙ በየአይነቱ ምግባቸው ማር ወለላ ነው የወፍ ስጋ ነው የበሬ ጥብስ ነው ፍራፍሬ ነው ጭማቂ ነው ወተት ነው። ስለዚህ የተናገራችሁ እየሳቃችሁ እየተጫወታችሁ ብሉ አሉ። ይህዋ ሚነሱና ምክንያቱም ነቢያችን አደረጉት ሳይሆን ሰሐባዎቹ በዚህ አይነት ይበሉ ነበር። ጥቅሙ ምንድነው አሉ። መጀመሪያ ጥቅሙ ዒልሚ እየሰጣችሁ ናችሁ። አላሁ አክበር በጀናኮ አንድ ጣኢራ አለ አንድ ወፍ አለ። ነቢያችን ያሉት ነገር ነው ይሄ ሐቅ ነው። አንድ ወፍ አለ አሉ በጀና አንድ ዘር ማለት ነው የወፍ ዘር ማለት ነው እንጂ አንድ ማለት አይደለም። ይህ ወፍ እኮ የበረረ በሰማይ ሲሄድ ደስ ካለ ናስቲ ብለህ አርደህ ቀቅለህ አይደለም የምትበላው። ራሱ በቃ ደስ ካለ ራሱ ይወርድና ተቀቅሎ ተጠብሶ አፍህ ላይ ይመጣል አንተ ትበላለህ። والله ነቢያችን እንደዚህ አሉ። እና አንተ ፈልገው ብቻ። ከዛ ቀጥሎ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ልብስ ሲናገሩ አንተ ጥሩ ልብስ ደስ አለህ አይደለም። ዛፎች አሉ ሐሪር የሚያወጡ ልብስ የሚያወጡ ዛፎች አሉ። ወደዛ ዛፍ ሂድና እንደዚህ አይነት ልብስ ፈልጋለሁ ብለህ ተመኝ ምኞት አርግና ከዛ በኋላ ከዛፉ ተጠጠጠጠጠጥ ብሎ ባንተ ልክ ይመጣና ሐሪር ልብስ ያኒ ቦዲህ ላይ ያርፋል። ልብስ ሰፊ መሄድ የለብህም ወይም ደግሞ ምንም ነገር የሚያስፈልግ ነበር ፈልግ ብቻ ስትፈልግ ከዛፉ ተመንጥቆ መጥቶ ሰውነት ላይ ያርፋል እንትኑ። ከዛ ቀጥሎ ደግሞ አንድ አሉ ነቢያችን አንድ በጣም ድሃ የተባለው ዝቅተኛ በጀና በወንበር በወርቅ የተሰራ ወንበር ቁጭ ብሎ 10000 አገልጋይ በቀኙ 10000 አገልጋይ በስተግራው ሁሉም አንድ አንድ ሳህን የምግብ አይነት የያዙ ናቸው ይላሉ። ይህን ነገር እያወራችሁ ብሉ። መጀመሪያ አንድ ዶክተር ምን አለኝ? ይህ እኮ ሳይንስ እኮ ነው አለኝ። እንዴት? ዳይጀሽኑ በደንብ አድርጎ እየተበላ እያኘክ ምናምን እየሳክ እየተደሰትክ ስሆነ ራሱ ዳይጀሽኑ ቀስ ብሎ ነው የሚወርደው አለኝ። እያወራህ ምናምን እየሳቅ ስለሆነ ስለ ሑረተ ልዓይን ትናገራለህ። ሑረተ ልዓይን ሰባ ልብስ ለብሳ ግን በውጭ እንደዚህ ባትዋታ ያለህ ትላለህ። ይህ ነገር ሁሉ የጀና እያወራችሁ ብሉ ይላሉ። 19ኛው ጥቅም አሉ ዱዓ ባዕደ ጣዓም ለከ ወሊሳሒብ ልበይት መዓል ሐምድ። ሶስት ነገር ያስፈልግሃል በልተህ ስትጠግብ፣ ሶስት ነገር ካንተ ይጠበቃል። አንዱ ተቁል አልሐምዱ ሊላህ። ምክንያቱም ነቢያችን ሲጠግቡ ምን ይል ነበር? አልሐምዱ ሊላህ አለዚ አጥዓመና ወሰቃና። በሌላ ሪዋያ ምን ይላሉ? ወጀዓለ ለሁ መኽረጃ ይላሉ። አበላን አጠጣን፣ የሚወጣበት ቦታ መንገድ ደግሞ ፈጠረለት። አላህ ስብሃነ ወተዓላ ምስጋናው ይድረሰው። ስለዚህ ስጨርስ አልሐምዱሊላህ ትላለህ። ሁለተኛ ዱዓ ታረጋለህ። ይህን አሁን ያልኳችሁ الحمد لله الذي أطعمنا وسقانا وبحوله وقوته لا حول لنا ولا قوة رزقنا هو من رزقه إياك دعاء رق سوستنياو لزال قبهبت بيت انقده هناك قبه يعني سرق كالو انتن قبجا كالي لسوم دعاء أدر قلات شو من بله دعاء ترى قال له يعني أفطر عندكم الصائمون وأكل عندكم الأبرار ቤታችሁ ገብተው ተቂ ተቂ የሆኑ ምግባችሁ ይብሉ። የጾሙ ሰዎች ማፍጠሪያ ያድርጉት ቤቱ ቤታችሁ የማፍጠሪያ ቤት ያድርግላችሁ ትላለህ። ሀያኛውና መጨረሻው ጥቅም አሉ ተሐሪ አልሐላል ከስበን ወተዝኪየተን። የምትበላው ምግብ ሐላል መሆን አለበት በሁለት መንገድ። አንደኛው መንገድ ያኒ ራሱ ምግቡ በሐላል ያመጣኸው يعني بحرام جنزب سيهون بحلال يبتهو جنزب هنا اللبتالو ولتنيا دمو بحلال يتردي بحلال جنزب لتاوتهو تشلاله لكن لولي لتاوت لمجن من عمل كارتكو دمو قوش شوال سلزي بهولتهم حلال اندتبالا متعر اللبه إلالو درساتشن يزاري درساتشن بزي التجرسام قل لما تاو إن شاء الله قتلالو بزي أقومنا አሁን የእናንተ ፋንታ ይቀራል። ሐቂቀተን አሁን አንድ ለአስር ደቂቃ ውሃ እንጠጣለን፣ ጭማቅ እንጠጣለን፣ እንዝናናለን። የሚጨምር ካለም እጁ አውጥቶ ይጨምራል። ከዛ ቀጥሎ ግን አሁን በተባለው ትንሽ የአስራ አምስት ደቂቃ ክርክር ብናደርግና አንዳንድ ነገር ብንል ደስ ይለኛል እያልኩ ማይኩ ለወንድሜ ኢትዮ ብስሚላህ ብዬ ልሽ ለአምስት ወር የተሳፈረ መጥቶ ለሁላችሁም እንቃርጎ ሲስም ባል ያኒ አንቺ ሚስቱ ከዚህ መለየት የለብሽም፣ አያሳፍርም። እንዲያውም ቆንጆ ነው፣ ነውር አይደለም። አኒ ለእናቱ የሳሜ ለአንቺ መሳም ምንም አያሳፍርም። ለእህትህ ለልጆቹ የሳሜ ለአንቺም እንደምነሽ ደህናነሽ ወይ ጥሩ ነው ምናምን። ይህ በባህላችን የተረጋገጠ ነው፣ የተለመደ ነው። በሸሪዓም ክልክል አይደለም። ምክንያቱም በስሜት የተመረኮሰ አይደለም። የሰላም ነው፣ የናፍቆት ነው። ይህ ነገር በሰው ዘንድ ቢሆን ምንም የለውም። ይህ አስቀመጥኩት በዚህ። ሁለተኛ ግን ሁለተኛና ሶስተኛ ግን ሰው ባያየው ይቻላል ይሻላል ነው ያልኩት። አራተኛ ተዉት። ምንድን ነው ለምሳሌ ብቻቸውን ስትሆኑ ልጆቹም የሉም፣ ምሳ በልታችኋል ጠጣችኋል፣ ከዛ በኋላ ቤቱ ምንም የለም፣ ሻይ የጠጣችሁ በአንድ ወንበር በሁለት ወንበር ቁጭ ብላችሁ ቁማችሁ ስታወሩ ምን አለበት አንተ ያኔ እንደዚህ ቁማችሁ ነው ያላችሁ አለም ደህና ነሽ። መጀመሪያ ቃላት ያስፈልጋል። ወላሂ እንዳንቺ እኔ እውነት ነው ለሁሉ ወንድ እኮ እንዳንቺ እመኛቸዋለሁ እንዳንቺ እንዲያገኙ። አንቺ እኮ ወርቅ እኮ ነሽ፣ እኔ እውነት ነው ከልብ ነው ማመሰግንሽ ብለህ እጇ አንስተ እንዋ ብትላት እጇ ምን እንደሚሰማት አቃለሁ። ይህ ግን በሰው ዘንድ መሆን የለበትም ነው ያልኩት። ሁለተኛ ደግሞ የክብርና የማዘን የፍቅር የማክበር የፈለጋችሁን በሉት። ያኒ ተጫውታችሁ ተሳስቃችሁ እንደዚህ እንደዚህ በጣም ስለምታከብራት የምታከብራት መሆኗን ለመግለጽ በግንባሯ ላይ በሁለት አይኗ መሐከል እንዋ ብትላት እኮ በጣም ጣፋጭ ነው። አላህም ይወደዋል፣ ነቢያችም ይወዱታል፣ አንተም እሷም በጣም የሚወደድ ነገር ነው፣ ትልቅ መልእክት ነው። ግን በሰው ዘንድ መሆን የለበትም አልኩት። አማ አራተኛ ግን እንኳን ሰው ልጆችም ማየት የለባቸውም። አንተና እሷና ሶስተኛው አላህ ብቻ። እሱ በከንፈር መሳም ነው፣ ከሴክስ ጋር የተያያዘ ነገር ነው እና እሱ ብቻችሁን ነው የምትሉት። ይህ ነው ያልኩትና አራቱም መሳሳሙ በጣም ቆንጆ ሆነው በየቦታቸው ብናስቀምጣቸው እንዴት አይነት ፍቅር እንደሚፈጠር ነው ያልኩት። ማይክ ፍሪ። እኔ ሰው ምን ይለኛል ትልቅ ሰው ባገባ፣ ሰው ምን ይለኛል እንደዚህ ባደርግ። ረሱል ሰለላሁ ዐለይሂ ወሰለም እናታችንን አንሻ ሲያገቧት 15 አመት እድሜ ፈርቅ ነበራቸው ኡስታዝ። እና ያኔ ግን በአሁን ሰዓት እንደዛ አይነት ነገር የሚያደርግ ሰው የለም፣ እንደዛ አይነት ሱናን የሚከተል ሰው የለም። ለምንድን እኛ አበሻዎች ነን እንደዛ አይነት ነገር እንዴት አድርገን ነው የምናደርገው የሚል በጣም ብዙ ጀማዓዎችን ሰምቻለሁኝና ወላሂ አጂብ ነው ያልኩት። ማድረግ እንችላለን ብለን ብንጠነክር እኮ እናደርገዋለን አይደለም እንዴ ኡስታዝ? ያኔ እናደርጋለን ብለን የእነሱን ሱና አደባቸውን መከተል አለብን። እና እንዴት አድርገን ነው እኛ የምናደርገው? ትልቅ ሰው ባገባማ እንዴት አድርጌ ነው ውጭ አቅፊያትም ወጣ ሁሉ የሚባል ነገር አለና ወላሂ ኡስታዝ አጅቦኝ ነው እርስዎን እስተማገኘትና እስተምጠይቆ ድረስ ወላሂ በጣም ነው የገረመኝ። እኔ ይሄ ይሉንታ የሚባለው የኢትዮጵያ እንትን በጣም ነው የሚገርመኝ። ስብሓንላ አሁን እዚህ ጋር ስለ ዲን እየተወራ ስለ ኳስ ያወራሉ። ኳስ ስብሓንላ አላ ኢና ሊላህ ወኢና ኢለይሂ ራጂዑን። ኡስታዝ ማይክ ፍሪ ላንቱ ኢንሻአላ። በጣም ወላሂ ጀማዎች በጣም ብዙ ይቀረናል። ማዳመጥ ብቻ አይደለም መተግበርም ኢንሻአላ እንተገብር። ኡስታዝ እዚህ ጋር ቁጭ ብሎ ታይማቸውን ዌስት የሚያደርጉት ለእኛ ብለው ነው። ኢንሻአላ እንጠቀምበት ያ ጀማ። እና ኡስታዝ ማይክ ፍሪ ላንቱ መልሱልኝ ኢንሻአላ። ጠይብ እህቴ ኡሙ ሐምዛ ጥያቄው እንኳን ኤግዛክትሊ ባይገባኝ ያኒ አንዲት ልጅ ወይም አንዲት ሴት በእድሜ የሚበልጣት ሰው ማግባት አያሳፍርም? ምን አለበት ነው ጥያቄው። እና በባህላችን አልተለመደም፣ ግን በዲናችን ምን አለበት? ጥሩ ከሆነ ዲን ካለው ዒልም ካለው ጠባዩ ቆንጆ ከሆነ ሁለተኛ በገንዘብ በኢኮኖሚ ሊያኖራት የሚችል ከሆነ ሶስተኛ በልቧ ውስጥ ገብቶ ቦታ ከያዘ ያን ፍቅር ካላት ማለት ነው ከወደደችው ምን የሚከለክላል ነው ጥያቄው እህቴ። ኦኬ ወላሂ ነገርማ አላህ የጠላለት ብቻ ነው ይህን ነገር የሚነፍገው። ከነቢያችን አትበልጥም አንቴ። ነቢያችን ሰለላሁ ዐለይሂ ወሰለም 25 አመት እያሉ ሁለት ጊዜ የተፈታች እኮ ነች፣ ልጆች ያላት እኮ ነች ኸዲጃ ያገቡዋት የአርባ አመት ሴት። ከዛ 25 አመት ቆዩ ከሷ ጋር፣ 6 ወለዱ ከሷ ጋር። ግን በዚህ አለም ትዳር እንደሱ ታይቶም ተሰምቶም አያውቅም። ከኸዲጃ የነበራቸው ነቢያችን በሀያ አምስት አመት እሷ የሚበልጥ እሱ ነቢያችን በሀያ አመት የሚያንሱ እያሉ እንዴት አድርጎ ትዳር እንደያዙ የታወቁ ነው። ይህ አንድ ነው። ሁለተኛ ነገር ደግሞ ብዙ ታይተዋል። ብዙ አንዲት ጀርመናዊት በመጋዚን ያወጣችው ምን ብላ ወጣች መሰላችሁ? እኔ ጥሩ ላይፍ የሚሰጠኝ ወንድ ነው የምፈልገው እንጂ ስለ ተዓዱ ትናገር ነበር። ስለ ሁለተኛ ሚስት፣ ሶስተኛ ሚስት እንደዚህ። እኔ አንድ ሰው ብቻ ቢያገባኝና ፋሽል የሆነው በህይወቱ ፌይለር የሆነ በህይወቱ አንድ ሰው ቢያገባኝ፣ አንድ ሰው 9 ሚስቶች ኖሮ 10ኛ ቢያገባኝና የኔ ላይፍ በጣም ነጭ የሆነውና ጡም ላይፍ ቢያሳልፈኝ 10ኛ ሚስት ሆኜ እንድገባ ነው ደስ የሚለኝ አለች። በሌላ አነጋገር ደግሞ ምን ትላለች? ዋናው ቁም ነገሩ ሰውየው ወርቅ ከሆነ የእድሜው ስንት ሚስት አለው የሀብቱ ምንድነው ምንድነው ይሄ ነገር ሁሉ መጠየቅ አለበት እንትላለች። ቁም ነገሩ ምንድነው ወንድሞች? ትዳር ጥሩ ትዳር አይደለም የምንፈልገው። እሺ፣ አንዳንድ ሴቶች አሉ የነሱን እድሜ ያላቸው ያለው ወንድ እንዲያገባቸው ይፈልጋሉ። ከዛ በላይ ግን ጨርሶ አይዋጥላቸውም። ወላሂ አንዳንድ ሴቶች አሉ እድሜም ምንም ምንም ምንም የማያዩ የሚያዩት ያው ቁም ነገሩ ነው። እንዴት አይነት ላይፍ ከሱ ጋር ታሳልፋለች? በእድሜ ያኔ በጠባይ በዲን በሀብቱ በመልኩ በማንኛውም ነገር አርኪ ከሆነ እድሜ ምን ያደርግልኛል የሚሉ ሴቶችም አሉ። አላኩል ሀል በዲን መስፈሪያ ከሆነ ያው ትልቁ አብነታችን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። በል ትልቁ አብነታችን ዑመር ብን ልኸጣብ ናቸው። ዑመር እድሜያቸው 60 ዓመት ወላ 55 ዓመት እያሉ ነው ኡም ኩልሱም ህፃን የሆነችው የዓሊ ሚስት የዓሊ ልጅ ገና ህፃን እኮ ነች፣ 18 ዓመትም አልገባችም። ዑመር ምን አለ? ልጅ ላገባ ትፈልጋለሁ። ጠይብ ያ ዑመር ብን ልኸጣብ አንተ 55 ዓመት ነህ፣ እስዋ ግን 18 ዓመት ነው። የምንድን ነው የምትፈልጉ ዑመር ታውቃላችሁ? ዩሪዱ አን ያኤሽ ከሰይድና አሊ መገናኘት ይፈልጋሉ። የአዱኒያ አይደለም የሚፈልጉ የአኼራ። ለምን መሰላችሁ? ነቢያችን ስ ሰለም ከአራቱም ኩለፋ አራሽዲን ተገናኙ። ከአቡበከር አኢሻ ወሰዱ፣ ለዑስማን ሁለት ልጃቸው ሰጡት፣ ከዑመር ሐፍሳ ወሰዱ፣ ተማም አሊ ልጃቸው ሰጡት። ይገባችኋል? ነቢያችን ስ ሰለም የአቡበከር ስዲቅ ልጅ ማነች? አኢሻ አገቡዋት። የዑመር ልጅ ማነች? ሐፍሳ አገቡዋት። እሺ፣ እነዚህ እንግዲህ ልጆቻቸው የወሰዱ ናቸው ነቢያችን። እሺ፣ ለዑስማን ልጃቸው ሰጡት፣ ለአሊ ልጃቸው ፋጥማ ሰጡት። ምን ሆኖ አሁን ከአራቱም ትላልቀቹ ኹለፋ አራሽዲን የሚባል ሰሓባ በመጋባት አንድ ፋሚሊ ሆኑ። አንድ ፋሚሊ ሲሆኑ ደውላ እስላሚያ ይች የእስላም መንግስት የተባለችው በአራት ምሰሶ ቁማ ማንም ማንን እንደማይከዳና በጋብቻና በሰርግ ስለተግባቡ ጠንካራ ወንድማማችነት ፈጠሩ ማለት ነው። ዑመር የዓሊን ልጅ የፈለገው ለስሜት አይደለም። በእድሜ በጣም ይበላልጣሉ። 30 ዓመት ምናምን እድሜ የተበላለጠ ነው። ላኪን ከአሊ ጋር መተሳሰር ይፈልጋሉ። በጣም ትልቅ ሰሓቢ የሆነው እንዲያውም ሲያገባት ብነግራችሁ ይገርማቸዋል። ዑመር ኡሙ ኩልሱምን ይፈልጋል። አሊ ልጅህ ስጠኝ አሉት። አሊ ምን አደረገ ታውቃለህ? አንድ ተምር በሳህን ተምር አስይዞ ለኡሙ ኩልሱም ሂጅና ለዛ እዛ ያለው የተቀመጠው ሰው ለሱ አሳዩ አልዋት። አሁን ኡሙ ኩልሱም ህጻን ነች፣ ገና ወጣት ነች። እና ይዛው መጣች እና ከዛ ለሰይድና ዑመር ምን አለቻቸው? ያኒ ይህ ተምር እኮ አባቴ እየው፣ ደስ ይልሃል ወይስ ደስ አይልም አለ። ሰይድና አሊ የፈለጉት ተምሮ አይደለም። ሰይድና አሊ የፈለጉት ኡሙ ኩልሱም ይህች ነች እና ደስ የምትልህ ከሆነች እድርሃለሁ ማለታቸው ነው። ግን ምስጢር እንደ ምስጢር ያስቀመጡትና ኡሙ ኩልሱም ተምሩን ይዛ መጣችና ከዛ በኋላ ሰይድና ዑመር ደስ የምትል ነገር ሲቀበሏት ምን አሉ? ትንሽ የዋዛ የቀልድ ነገር አናገሯት ማለት ነው። ኸላስ ሚስታቸው ልትሆነችና አንድ ቃል ሰንዘር አደረጉ ሰይድና ዑመር። እሷ እንግዲህ የአሊ ልጅ ስለሆነች በጣም ተናደደችና በሸቀችና እየወለወለች እየተናገረች ወደ አባቷ አሊ ሄዱ። ከዛ በኋላ ባባ አለችው፣ እንዴት የመሰለ ባለጌ ሰው ነው የላከኝ እንዴ? እኔ ተምሩ እየው ጥሩ ነው ተምሩ መጥፎ ነው ብዬ ስጠይቀው እንደዚህ ብሎ እኮ ነው ሊለክፈኝ እኮ ነው የፈለገው፣ የት ያለ ሰው ነው አለችና ሰይድና አሊ ብን አቢ ጣልብ ፈገግ አሉና የኔ ልጅ አልዋት፣ ይህ እኮ ባልሽ ሊሆን ነው። ከዛ በኋላ ጠቅለል ብላ አፍራ ያኒ ተቀበለች ማለት ነው። ከዛ ዳራቸውና ሰርጋ እንትን አደረጉ፣ ተጋቡ ማለት ነው። ስለዚህ እኔ እንጃ ወላይ፣ ልክ ነው እድሜ ትልቅ እንትን ይጫወታል። ላኪን ቁም ነገሩና ዋናው ፍሬው ዋናው ዙብዳና ዋናው አጅበውና ማር ወለላው እዛ አይደለም ያለው። ያ ስንት ወጣቶች የ25 ልጅ የ23 ልጅ ያገቡ እንዴት የመሰለ ጀሃነብ የሆነ ኑሮ እያየን ነው والله العظيم ስለዚህ ይህ ሸርጥ አይደለም አልহামዱሊላህ በእስልምና እድሜ ሸርጥ እንኳን አላደረገው ትልቅ ትንሽ ሊያገባ ይችላል ትንሽ ደግሞ ትልቅ ሴት ሊያገባ ይችላል አልহামዱሊላህ ነጻ ሆኖ አለህ ነገር نعم ማይክ ፍሪ السلام عليكم استاذ الله يطول عمرك ويني ጥያቄ 20 ከ20 ዎቹ ውስጥ 6ኛውንና 15 አሁን ከተቀስካቸው ውስጥ ማለት ነው 6ኛውንና 15ኛውን እንድትደግምልኝ ነው ማይክ ፍሪ ምንድነው እህቴ 6ኛ ምንድነው 25ኛ 15ኛው ምንድነው እስቲ ሊያቸው አንቺ ብትነግሪኝ ይሻላል ምንድናቸው የምግብ አይደለም ስለ ምግብ ነው ወይስ ስለ ቁም ነገሮች ነው ማክ ፍሪ ስለ ምግብ አሁን የጠቀስካቸውን 20 ምግቦች ስለ ምግብ ውስጥ የተጠቀስካቸው ከ20 ውስጥ 6ኛውና 5ኛው ማክ ፍሪ ኢንሻአላህ ነው ገብቶኛል በኋላ አስረዳቸው አለሁ ኡስታዝ አሁን ብሬክ ላይንን ኡስታዝ ጃውቱ ኡስታዝ ሷም ትለው ቀድም ከተነገረው ከሐዲሱ 20 ፋይዳዎች ከወጡት ውስጥ 6ኛው ቁጥርና 15 ቁጥር ነው እንዲደገምላት የፈለገችው ማይክል ኡስታዝ ኡስታዝ ወንድሜ ኢትዮ እኔ ገባኝ እኮ ግልጽ ነው የተናገረችው 6ኛና 15ኛ ግን የሚቀለው የነበረው 6ኛ ይሄን ነው 15ኛ ይሄን ነውና ግለጽልኝ ብትል ግን እኔ ልሰታች እችላለሁ በነጥብ በእኔ ያለው 6ኛ لا تنظر الى فم من ياكل وت يعني የሚበላ ሰው ፊትፊቱ አታይም ማየት የለብህም የሚለው ነው 6ኛ በእኔ ያለው እና እሷ ብትገልጽልኝ ጥሩ ነበር على كل حال ሰው የበላ ከሰው ጋር የበላ ፊትፊቱና እጁ አቲ ተሳፍሯል አደብ አይደለም አንተ የራስህ ብላ እሱ ግን ትልቅ ቢበላ ትንሽ ቢበላ ያኒ ትልቅ ነገር በአፉ ቢያስገባ ትንሽ ነው እንዴት እንደሚበላ መናምን አትከታተለው ሊያፍር ነው ካፈረ ደግሞ አይበላም የነው 6ኛ 15ኛ ያኒ ፍጡር በእኔ ያለው ማለት ነው ቁርስ የበለጠ ነው the best meal ቁርስ ነው ምክንያቱም አንድ ጊዜ በልተህ በሙሉ ቀን ስታቃጥለው ስለምትውል ለጤና ቁርስ ነው ጥሩ አሉ እነዚህ ናቸው በእኔ 16ኛና 15ኛ ያለው ሌላ ከሆነ እንግዲህ እጇ አውጭና ጠይቀኝ እንግዲህ እኔ አነገር አለ ወንድሞች ይሄ እረፍት እኮ የእረፍት ጊዜ የጥያቄ ጊዜ አለም የነበረው ጥያቄ ከአስር ደቂቃ ይመጣል ብለን ነው እንትን ያልነው አሁን የምትጨምሩ የሚያስደንቃችሁ ነገር ነጥብ ካገኛችሁ የምንከራከረው ነገር አለ ብዬ ግን ከዛ በኋላ ጥያቄዎች ይጠየቃሉ ነበር ላኪን 10 ደቂቃው አለፈ ኢንሻአላህ ካሁን በኋላ ግን እኔ አንድ ነገር ልንገራችሁ ወንድሞች የኔ ቶፒክ ሲጨረስ እሳት እየተሰማችሁ ወደ ሌላ ቶፒክ አትግቡ حقيقةً ቶፒኩ ሲጨረስ በቃ አስኒ ስለ ምግብ 20 ነጥብ ተናግሬ ነበር እና በዚህ ትንሽ እናንተ የነቢያችን ሐዲስ አድንቃችሁ ወይም ዑለማችሁ ሐዲስ አድንቃችሁ ኮሜንት ብትሰጡት እኮ በጣም ደስ ይለኛል ለምን ነው ሁሉ ጊዜ ቶፒክ ሲጨረስ ማን አለ የሚጨምር ማን አለ ውበት የሚሰጠው ቶፒኩ ስል ወደ ሌላ ጥያቄና ወደ ሌላ ቶፒክ አትሄዱ ባካችሁ ከአስር ደቂቃ በኋላ እንደፈለጋችሁ አርጉት ናም ማይክ ፍሪ አሁን جزاكم الله خيرا شيخنا حفظكم الله الله يطبقوت ارغت توبيكو سلامن اندهونه ጠንቅቄ አላወቅኩም። አሁን ገና ገብ ነው። ኢስላም ወሊላህ አልሐምድ ወልሚና እንኳን ሶሻል ላይፍ ቀርቶ ትዳርን አስመልክቶ ስለ ምግባና አበላልና አሰራር ወይንም ስለ ሰው ክብር ቀርቶ ስለ ሽንት ቤት አገባብና አወጣጥ ያስተማረን እንቁ የሆነ ሃይማኖት ነው። هذا فضل الله الله عز وجل ለመረጠው ብቻ የሚሰጠው ትልቅ ኒዕማ ነው። ስለዚህ እስላም ውስጥ ስለዚህ ነገር አላቀም ተማረው ነገር ግን የለም። ቀደም ስለ ትዳር ተነስቶ ነበር። አንድ ህታችን ታላቅ እና ታናሽ የመጋባት ሂደት የሚለው ነገር ተነስቶ ነበር። እርግጥ ይህ እንደ አመራረጥ ሆኖም ሳለ አንዳንድ ጊዜ ተመጣጣኝ ሰዎች በሚጋቡበት ጊዜ ያማረ የሚሆንበት ጊዜ አለ። አንዳንዴ ደግሞ አንዱ ከሌላው በሚበልጥበት ጊዜ ያማረ የሚሆንበት ጊዜ አለ። አላኩል ሐል ስለ እስላም ያነሳን እንደሆነ የኛ ሸኻችን ሐፊዘሁላህ እንዳሉት የኛ አርአያ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የኛ አርአያ ነብዩ ሰለዋቱ ረቢ ወሰላሙ ዐለይህ ታላላቅ ከእድሜያቸው በጣም የሚበልጡ ሰዎችን አግብተው አርአያ ሆነውናል። ከእድሜያቸው በጣም የሚያንሱ ሰዎችን አግብተው አርአያ ሆነውናል። ያ ማለት ምን ማለት ነው? ሁሉንም የሰው ዘር እድሜ ወይ ሁሉንም የእድሜ አይነት በማግባት እኔ ለእናንተ ሞዴል መሆን አለብኝ ብቻ ሳይሆን መልእክቱ ትዳር ወይ በዚህ ወይንም በዚያ ሊሰምር ይችላል ነው። ከታላቅ ጋር ተጋብተህ ሊሰምር ይችላል፣ ሊያምር ይችላል። ከታናሽህ ጋር ተጋብተህ ሊሰምር ይችላል፣ ሊያምር ይችላል ነው ነቢዩ ሰለላሁ ዐለይሂ ወሰለም እያሉ ያሉት። እና አዕተዚር ትንሽ ቆይቼ ምናልባት ስለ ቶፒኩ ኢንዲቴል ከገባኝ በኋላ ብናገር የተሻለ ይሆናል። ትንሽ ከምደናበር ማይክ ያዝ ብላችሁ በግድ ነው ያስያዘችሁኝና ቶፒካችሁን ላድምጥ። ሼክ ሐፊዘሁላህ የሚያብራሩትና የሚናገሩትን ነገር ላድምጥ፣ ከዛ ተመልሼ ማይክ ይዛለሁኝ። ጀዛኩሙላሁ ኸይረን። ማይክ ፍሪ። የኔ ጥያቄ በጣም ባጭር የሚመለስ ነው፣ ግን ሰሞኑን አንድ ጽሁፍ አይቼ በጣም ማወቅ አለብኝ፣ ያው ሌላው ማወቅ አለበት ብዬ ነው። ድንገት ያልታሰበ ነገር ሊሆን ይችላል። እዚህ ላይ አሁን እጽፈዋለሁኝ። አንድ ጊዜ ፕሊስ ቴክስታችሁን አቁሙ ኡስታዝ፣ እንዲያዩት ማለት ነው የምጽፈውን። የአረብኛ ፊደል የለኝም ኡስታዝ፣ በእንግሊዝኛ ነው እና ኢንሻአላህ ሲጻፍ አሊፍ እና ኑን ብቻውን ከዛ ደግሞ ሻ ደግሞ የሚለው ብቻውን ነው። ስፔስ አለው ወይስ አንድ ላይ ነው የሚጻፈው? እስቲ በእንግሊዝኛ እዩትና የትኛው አጻጻፍ ነው ትክክል? ኢንሻአላህ ሲጻፍ ኢንሻአላህ ነው ወይስ ኢንሻአላህ ነው? የትኛው ነው ትክክል? የሁለተኛው ነው። በጣም ብዙ ሰው የሁለተኛው ነው ያለኝና ለዛ እሱን ማወቅ ስለፈለኩኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። እሺ፣ ካየሽ በሎቢ ጽፌልሽ ነበር። አሁን ኢንሻአላህ አንድ ቃል እኮ ነው፣ አንድ ቃል አይለያይም። ኢንሻአላህ አላህ ከፈለገው ማለት ነው። ኢንሻአላህ ኢንሻአላህ እንደዚህ ሊጻፍ ይችላል። ኢንሻአላህ ምን ልዩነት አለው እንደዚህ ብትጽፊውም ወይም ደግሞ ኢንሻ አላህ እንደዚህ ቢጻፍ? እስከዚህ ድረስ የሚያከራክር አይደለም። ያው አተኩረን ማየትም የለብንም። ምንድን ነው ኢንሻአላህ? በቃ መልእክቱ ደረሰ። ኢንሻአላህ አንድ ቃል ቢሆን በሁለት ቃል ቢሆን እንግሊዝኛ ነው፣ ላኪን በአረብኛ ግን በአረብኛ በአንድ ቃል ነው የሚጻፈው። ለምሳሌ ኢንሻአላህ እንደውም በሶስት ቃል ነው የሚጻፈው ኢንሻአላህ። ላኪን አረብኛ እንደ እንግሊዝኛ አይደለም። ኢንሻአላህ እንደዚህ በአረብኛ ይጻፋል፣ በአረብኛ በእንግሊዝኛ እንደፈለክ ጻፊው ጻፊው። እሺ፣ ኦኬ። ማይክ ፍሪ። ኦኬ ጀዛኩሙላህ ኡስታዝ አንደ ጥያቄ በ በሰላት ላይ መጠየቅ ፈልጌ ነበር እሱ ምንድነው እንግዲህ ቁርአን ሲቀራ መልሰውታል ከዚህ በፊት ግን እንደገና እኔ ራሴን ለማረም ስለፈለኩኝ ነው ይመስለኛል ተጠይቀው ነበር ከዚህ በፊት ሰላት ሲሰገድ ኢማሙ ሲቀራ እንግዲህ ከኋላ ያለው ማዳመጥ አለብንና የሱረቱል ፋቲሃ ጊዜ እንዴት ነው አሚን ካልን በኋላ ኢማሙ ትንሽ ጋፕ ካልሰጠን ፋቲሃውን እንቅራ ወይስ ዝም ብለን እናዳምጠው እሱ የሚቀራውን እና እሱን ማወቅ ፈልጌ ነበርና እስቲ ጥያቄው ከገባሁት እንግዲህ ይመልሱልኝ ማይክ ፍሪ ጀዛኩሙላህ አው ወንድሜ ስሜሽ እንዳልከው ከዚህ በፊትም ሁለት ሶስት ጊዜ ተጠይቀዋል ይሄ ነገር እና ሱረቱል ፋቲሃ ለለው ሶላት ሶላት አይደለም ሱረቱል ፋቲሃ ለለው ረክዓ ረክዓው ባጥል ነው ስለዚህ ኢማሙ ከቀራ በኋላ አሚን ካለ አሚን ካላችሁ በኋላ እድል ቢሰጥም ባይሰጥም ሱረቱል ፋቲሃ መቅራት አለበት ሱረቱል ፋቲሃ ሩክኑን ሊልሙፍሪድ ሊልሙንፈሪድ يعني ብቻውን የሚሰግደው ركن للامام ركن للماموم ركن لهلم ركن نو سوره الفاتحه لله ركعه باطل نو قالوا النبي عليه الصلاه والسلام فان خداج خداج يعني تقررطت صلاه نشنا سوره الفاتحه ماموم هنا ستسجد قهو بلو بيقرام قص بلو بيقرام سوره الفاتحه ضروري نو سلازي امين قالاتوا بحالا انت سوره الفاتحه جمر اسو ود سوره بيغبام قد يلو نعم ما يكفري السلام عليكم ورحمة الله وبركاته يا جماعة سمعتوال خير أستاذ جزاك الله خيرا الله سبحانه وتعالى جزاوتن يكفلوت من العشرين سلسة ونينا سلام الله سلين قن عندن يونت إياكي نبرة فلكوت يا نبرة عندن يونت إياكي يعني بدن بارقو القبوتن مثلين موك علم الله سلين እና يعني ለሰው ብሎ ይሉንታ አላደርገውም ለሰው ብዬ አላደርገውም የሚባል ነገር እንዴት ነው በዲናችን ውስጥ አላህ Subhanahu Wa Ta'ala ያስቀመጠልን ማለት ለሰው ብለን አናደርገውም ሰው ምን ይለኛል የሚለው ነው እና አሁን ያዳመጠችው አንድ ህት ያለችና በስልክ ውስጥ يعني እኔና ሷ የተከራከረን ያው ኡስታዝ ሁለታችንንም መፍቴ ይሰጡናል ምላሽ ይሰጡናል ብለን يعني ሁለታችንም ያዳመጥነው ነውና ጥያቄዋ ምንድን ነበር يعني ሜካፕ ተቀብቼ መውጣት እችላለሁኝ አለች እኔ ደግሞ አትችም ነው የኔ አትችም አይበቃልሽም ቤት ውስጥ ነው ለባልሽ ማድረግ ያለብሽ ሜካፕ ተቀብቼ ሂጃብ ስለለበስኩ ድረስ መውጣት እችላለሁ ነው ኡስታዝ ኢንሻአላህ ይሄን ለሷ ምላሽን ተጠዋታለሁ ለኔ የመጀመሪያው ምላሽን ይሰጥኛል ጀዛኩላህ ኸይረን ኡስታዝ አላህ Subhanahu Wa Ta'ala ጀዛውትን ከፍ ያርግሎት እድሜውን ያርዝምሎት ኢንሻአላህ አሚን አሚን እህቴ ማድሪ አንቺ በፓልቶክ ብዙ አላደረክሽም እንጂ እንዳይሉኝ እንዲያውም ካሴት አለኝ እንዳይሉኝ የሚለው የሶስት ሰዓት ካሴት አለ በሲዲም አለ በካሴትም አለ ስለዚህ እሱ ፈልገሽ ብትሰሚው ጉድ ነው የምትሰሚው ሶስት ሰዓት ነው ስለ እንዳይሉኝ የማወራው እና እንዳይሉኝ ማለት የሸይጣን ነው ባጭሩ ልንገርሽ የሸይጣን እንዳይሉን ይያልክ ፈርድ ማሳለፍ እንዳይሉኝ ይያልክ አላህም ይወደው መተው እንዳይሉኝ ይያልክ ስሜትህ መድቆስ ወይም ደሞ እንትን ማረግ እና ሱብሃንአላህ አንድ ነገር ትዛረኝ አሁን አንዷ ረመዳን ትጾማለች ሃይዲ ያላት እኮ ነው የምትጾመው ልጅ ነች 15 16 ዓመት ሆነችና የወር አበባ መጥቶ ያለ ትጾማለች ትሰግዳለች ከዛ ጓደኛዋ ለምን ብላ ስትጠይቃት አረ አባቴና እናቴ ካወቁ እኮ ያሳፍረኛል ትላለች ምንድን ነው የሚያሳፍርሽ እንዴ ወር አበባ መጣ ብሎ ያሳፍሩኛል ትላለችና እነሱ እንደ እሱ ጋር እነሱ ጋር እንዳታፈር ብላ حرام እና በጣም ትልቅ ወንጀል ታደርጋለች على كل حال እኔ ላሳጥረው እንዳይሉኝ علماءቹ ምን አሉ ሶስት ነገሮች አሉ ወንድሞች እንደምሰሰው ሰዷቸውና ህይወታችሁ በደንብ አርጋችሁ ጥሩ ላይፍ ለማሳለፍ ከፈለጋችሁ እነዚህ ሶስት ነገሮች ወሰዷቸው እንዳይሉኝ ምን አሉ ዑለማዎች አንደኛ የምታደርገው ነገር አላህ የማያስቆጣ ከሆነ አንድ በሉ አላህ حرام ካላለው አላህ የሚጠላው ካልሆነ አላህን የሚያስቆጣና እንትን ካልሆነ አላህ Subhanahu Ta'ala ይወደዋል እንዲያውም አይጠላው ይህ አንድ ነው አሉ ሁለተኛ የሰው መብት የማትነካ ከሆነ ሁለተኛ መሰሰው ነው ይህ ነገር እኔም ማደርገው ነገር ደስ አለኝና ግን የሰው መብት አልነካም ያኒ የኔ ድርጊት የሌላ መብት አይነካም እሺ ሁለት ሸርጦች ናቸው ሶስተኛ እኔ የምወደው ከሆነ ነገሩ እኔ በጣም ነው የምወደው ደሞ የሰው መብት አይነካም አላህ حرام አላለውም እነዚህ ሶስት ከመጡ የፈለገውን ነገር አርግ እንዳይሉኝ የሚለው እዛ ጊዜ የሸይጣን ይሆናል ማለት ነው ልብ በሉ ሶስቱም ይደግምልኝ ተዋለ ሶስቱም ትላልቅ እንዳይሉኝ የሚለው ነገር ትላልቅ ምሰሶዎች እነዚህ ሶስት ናቸው ለምሳሌ ምሳሌ እንስጥ አንድ ሰው ሚስት አለችው ሚስቱ ግን ታማለች ከባሏ መገናኘት አትችልም በጤና ምክንያት ሙምኪን ጀርባዋ አይችልም ወይም በሽታ አለባት ከሰው መገናኘት አትችልም ያኒ ከባሏ ማለት ነው ባሏ ደግሞ የ40 አመት ነው ገና ወጣት ነው ያለው እሺ አሁን በሶስት ሸርጦች እናምጣቸው አንደኛው ሸርጥ ሁለተኛ ማግባቱ አላህ ይጠላዋል አንድ ጥያቄ ነው መልሱልኝ ይህ ሰውየው ሚስቱ በሴክስ ለመገናኘት የማትችለው ሚስት ሁለተኛ ማግባቱ አላህ ይጠላዋል አይጠላውም እሺ ሁለተኛ በማግባቱ የሰው መብት ነክተዋል የሰው መብት ነክተዋል ወይ حتى يسوى بنلم يميست مبت النكام وندنو ميست تاسفلقوا عليك ميستو دمو كتكم وچه هون عليك الشي يسوى مبت عينكام اللهم اي قدام اني دمو دستي لنيال ميست اندت نورين مكناتوم وطاسل هونكو يعني راسين لاركا ميست تاسفلقوا عليك سوستم تغنيو انكوان اند عرات بتاقبام እኔ እንግዲህ በእንትን ነው በትንተና ነው መሄደላችሁ ያላችሁ ስለዚህ እነተ ነው እንዳይሉኝ ማለት አንዷ እኔ ልንገራችሁ አንዷ እዚህ ከተማ ነው በካሴቱ ሞልቻለሁ ይሄ ነገር ቆንጆ ነች ወጣት ነች አንዱ መጣና አጫት خلاص ትሆንልህ አሉት መርቆ ሰጡት እና ከዛ በኋላ በመንገድ አጎቷ ሞተ አጎቱ ማሙቶ خلاص ተቀበረ ምናምን እንደዚህ ዛሬ አላገባም ነገም አላገባም ምን ነው والله አጎቴ ሚስት ለሳ እዳ አላወደቀችም እንዴት እዳ አላወደቀችም አራት ወር ከአስር ቀን ትቆያለች ሚስቱ ለኔ ደግሞ አጎቴ ነው ለሷ ነው ባልዋ ነው ስለዚህ እዳ እስከሚወድቅ ድረስ እኔ አላገባም አለች ሰውየው ካንድ ሁለት ሳምንት ጋብቻ ወይም ሰርግ ለማድረግ ተቀርበዋል ሁሉ ነገር አዘጋጅቷል ላ ነውር ነው በባህላችን ረተይ ሰው ምን ይላል ዛሬ አጎቷ ሙቶ ነገ ደግሞ አግብታ ሊባል ነው ላ ጠብቀኝ አራት ወር አለችው እዚህ ላይ በጣም ችግር ተገኘ እና እንዳይሉኝ ሶስት ሸርጦች አሉሽ ብለናል አላህ የማይቆጣው ከሆነ ሁለተኛ የሰው መብት የማይነካ ከሆነ እሱ ራሱ ደግሞ የሚያስፈልገው ነው የሚወደው ከሆነ افعل ما شئت እንደፈለክ አርግ ነው ምለው على كل حال እንዳይሉኝ የሚለው ካሴት 3 ሰዓት ነው ወደዛ ተመለሱና ብዙ ነገር እንትን የእህታችን ጥያቄ ግን ሚኪያች አርጋ ሸቶ አርጋ ተበጃጅታ የምትወጣው ወንዶች ባሉበት ቦታ ከሆነ حرام ነው ملعونه ነው ملعونه ነች እሷ ወጣስ እስከምትመለስ መላእካ ይልዕንዋታል ወደ ወንዶች ያለበት ቦታ ወይም በመንገድ ሸቶና ጌጣጌጥ አርጋ نحن هنا እዚህ ያለን ይያለች ከሄደች حرام ነው لكن ሴቶች ለሴቶች ግን ለፈለገው ጌጣጌጥ አርጋ ሚኪያች አርጋ ተሄድ ሴቶች ለሴቶች ሆኖ ይመስለን ጥያቄው ማይክ ፍሪ ቢዝነስ ነው መስራት የምትፈልገው እህታችን ሬስቶራንት አግኝታለች የሚሸጥና በዋጋ በሁሉ ነገር ተስማምቷታል ሬስቶራንቱም የሐላል ምግብ ቤት የሚሸጥበት ነው አሁን እሷ አንድ ያላት ካንሰር የሬስቶራንቱ ካስተመሮች ወይም ደንበኞች እዛ አካባቢ ምግብ ለመብላት የሚመጡ ሰዎች የቆም ሉጥ አይነት ሰዎች ናቸው ያኑ እሷ ካንሰርና ለነሱ ሰር ማድረጉ እንዴት ይመለከቱታል በዲናችን እንዴት ነው ብዙዎቹ ካስተመሮች ከ80% በላይ እነሱ አይነት ሰዎች ስለሆኑ ከመግዛቴ በፊት ይሄንን ማቅፈል ይገኝ ነው ስላለችኝ ይሄን ጥያቄ ነው ለሱ አይጠየቁላት ዘክም ዘፈለን ኡስታዝ ማይክሪ اعوذ بالله من الشيطان الرجيم مالت نوم ببجو انقدي مغب كفيتشي የገብረ ሰዶም የሚሰሩ ሊዋጥ የሚያደርጉ ወንድ ለወንድ የሰክስ የሚያደርጉ ሰዎች ልቀልብ والله በዲን መስፈሪያ እንኳን ባናየው በህልናና በሞራል እንኳን ውድቅ ነው ይሄ ነገር እያየች እየሰማች ምግብ ሰርታ አቅርባ ማን ነው የሚበላው ሉጢ ሉጢ ያኒ ወንድ ለወንድ የሚጋቡ ባለጌዎችና አላህ ሱብሃነ ወተዓላ በቁርአን ሲናገር وجعلنا عاليها سافلها ያለው ያኒ እነዛ የሉጥ ተከታዮች የሆኑ ይሄን መጥፎ ስራ የሚሰሩ የነበሩ ሰይድና ጅብሪል መጥቶ በአንድ ክንፉ መንደሩን በሙሉ ወደ ሰማይ ወስቶ ገልብጦ በመሬት ላይ ደመደማቸውና እሱ ብቻ ሳይበቃ ወንጀላቸው ከድንበር ያለፈ ስለሆነ እንደገና ጠይር አባቢል እና እሳት ይዘው መጥተው ወፎች ደግሞ እሳት የሆነ በራሳቸው አውድቆ ድብድብ አድርገው የቀጣቸው ህዝቦች እነሱ መጥተው በእኔ መጣም ሲበሉ ደግሞ እያወቅኩ እኔ አውቃለሁ እነሱ አብዛኛቸው እነሱ ናቸው ወላሂ እኔ ምግብ ሰርቼ ለእነሱ አላቀርብም ምክንያቱም አላህ ምን ይላል ወተዓወኑ አለል ብር ወተቅዋ ወላ ተዓወኑ አለል ኢስም ወልዑድዋን እና ለመጥፎ ስራ እጃችሁ አታስገቡ አትርዱ አታግዙ እያለ አንተ ደግሞ ጥብስና ምናምን እንትን አድርገህ ቀርበህ እሱም በልቶ ሄደው ፋሕሻ እና ሙንከር ሊያደርጉ እያወክ ይቅርብሽ እህቴ ይቅርብሽ ይህ ነገር ሌላ ቦታ ቀይሪ ሬስቶራንቱ لكن قر يالش يي نغر اونته نو بتام مطفو سرا نو بركه يللو غنزب نو الله لعنا يوردبت غنزب نو ممكن عند سو يلنيال نغد كو نو يلنيال شي نغد نو نغد نغن جنرال انتن سيون نو لمثاله اني سوق كفتالو اشي طرو سو يمطال يغزال بزو طرو سوچ متو يغزالو عند عند دومو زينا متادرك سيت متا تغزالچ ازي لاي انغدي እንት ነው ላኪን እነዚህ እንደ ጥያቄው ከሆነ አብዛኞቹ ደሞ ወንጀሉ ተራ ወንጀል አይደለም በጣም አላህ የተቆጣበት ወንጀል ነው ራሱ ይቀፋል ይቀፋል እኔ አንድ ወንድና ወንድ ሴክስ የሚያደርጉ ሁለቱም መጥተው እፊታቸው والله እፊቴ ሲበሉ ይቀፈኛል እንኳን ራሴ ምግብ ሰርቼ ልሸጥላቸው እነዚህ ቆይ ልንገራችሁ ለንደን ሀገር ሄድኩና አሁን እዛ እንትኑ ኦክስፎርድ እንትን የሚባላል ስትሪት እዛ የሄድን ምን አሉኝ ሁለት ወንዶች መጡና ጡታቸው እንትን አድርገው ትልቅ ትልቅ አድርገው ሳሪ ነው የምትሉት የህንድ ልብስ ምናምን ለብሰው ኛኛኛኛ ይላሉ ምንድናቸው እነዚህ ስል እነዚህ ወንዶች እኮ ነው አሉኝ ምንድነው ወንዶች አልኩት ትንሽ ደሞ ወደፊት سنሄድ ደሞ ተኑራ ተኑራ ተቀላችሁ ስክሪት የሚባለው ሴቶች ከጉልበት በላይ የሚለብሱት አንድ ተኑራ ነው እሱ አርጎ ስትሪች ጠበብ ያለ ሸሚዝ አድርጎ ጡታቸው والله ሴት እንጂ ወንዳ ትላቸው በከንፈራቸው ሁምራ አድርገው ሚኪያጅ ምናምን አድርገው መጡና መኪና መርሴደስ ይዘን እንሄድ ነበር ከእንትኑ ከአንዳንድ ሰዎች መጡና መስኮት ክፈቱ አለኝ መስኮት ስንከፍት አይዮ አይዮ ምናምን አሉ እንዴ ድምጻቸው ምንድነው የሴት የሚጥም ምናሉ ካካካ ብሎ ሳቆ ከኔ ጋር ነበሩ ሳውዲዎች እንደዚህ አጣቃቸው ማሩኛ እንግዲህ ከፈለክ ከነሱ ታገባት ይችላል አሉኝ ምንድናቸው ስለ ወንዶች ናቸው አሉ አዑዙ ቢላህ ምን ሸይጣን ረጂም ስለዚህ ያወክ ያየህ ለነዚህ ምግብ መስራቱ ሐቂቀተን ሞራሊ ያኒ ኢሌጋል ነገር ነው ሐቂቀ በዲን እንኳን በጣም ይቀፋል ነገርና እህቴ ጉድጓድ የምትገቢ ሰው ስለሆነሽ ይቅርብሽ የሐላል ቦታ ብዙ አለ የሐላል በሮች አንኳኩ ብዙ ነገር ታገኛለሽ ኢንሻአላህ ማይክ ፍሪ واستغفر الله لي ولكم اللهم اجمعنا فيما تحب وترضاه ربنا آتنا في الدنيا حسنة وفي الآخرة حسنة ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم اجمعنا فيما تحب وترضى إيالكو ما يكون وندمي إثيو ستعال إن شاء الله ما يكفري